ይሰማችኋል? አንዳንድስ ነው እስኪ የሚሰማ ከሆነ بسم الله الرحمن الرحيم والحمد لله رب العالمين وأصلي وأسلم على أشرف الأنبياء والمرسلين نبينا وحبيبنا محمد وعلى آله وصحبه وسلم تسليما كثيرا إلى يوم الدين أما بعد السلام عليكم ورحمة الله وبركاته زاري كشيخ إبراهيم سراج بيتنا ياللهوت قدم عندنا قرواتشو رياض كتمالينو زاري ياللهوت አላህ ሱብሃነሁ ወተዓላ በጀነትም ያገናኘን እዚህ ዱንያ ላይ አላህ እንደሰበሰበን በጀነትም في جنة عرضها السماوات والأرض عدة للمتقين الله سبحانه وتعالى ሁላችንንም ይሰብስበን። ወንድሞቼ ሰው በተለያዩ ምክንያቶች ይገናኛል፣ በተለያዩ መንገዶች ይተዋወቃል። በገንዘብ፣ በስራ፣ በትምህርት ቤት ወይም ደግሞ በቤተሰብነት፣ በሀገር ሰውነት፣ በቋንቋ፣ በጎሳ፣ በአመለካከት አንድነት፣ በተለያዩ መንገዶችና ምክንያቶች ይተዋወቃል። ላኪን በላ ኢላሃ ኢላላህ የተዋወቀ ሰው፣ በሙሐመዱን ረሱሉላህ የተዋወቀ ሰው፣ አስተሳሰቡም አመለካከቱም አንድ የሆነ ሰው በየትም ቦታ ቢሆን ቋንቋውም ጎሳውም አገሩም ድንበሩም ቢለይም አንድ ባይሆንም በዱንያም አንድ ይሆናል፣ በአኼራውም አንድ ይሆናል። በሌላ ጥቅም፣ ዱንያዊ በሆነ ጥቅም ብቻ ላኢላሃ ኢላላህን መሰረት ሳያደርግ ዱንያዊ በሆነ ጥቅም ብቻ የተዋወቀ የተግባባ ሰው የፈለገውም ቢከባበርም ቢረዳዳም ቢተጋገዝም እንደ ሙእሚኑ አይነት ቀጣይነት ያለው ወዳጅነት አይኖረውም። አልአኺላኡ የውመኢዝን ባዕዱሁም ሊባዕድን ዐዱውን ኢላ ልሙተቂን። ወዳጆች የሚዋደዱ አካሎች ሁላቸውም ከፊሉ ለከፊሉ ጥላት ነው የሚሆኑት። አላህን የሚፈሩት ሰዎችና በአላህ ፍራቻ የተግባቡ የተዋወቁ ሰዎች ሲቀሩ ነው የሚለው አላህ ሱብሓነሁ ወተዓላ። ሙእሚኖች ሲዋደዱ፣ ሙእሚኖች ሲቀራረቡ በነቢያችን ዓለይሂ ሰላቱ ወሰላም መንገድ ከሆነ ከማ ወሰፈ ዛሊከ ረሱሉላህ ሶለላሁ ዓለይሂ ወሰለም መሰሉ ልሙእሚኒነ ፊ ተዋድህም ወተራሑምህም ወተዓጡፍህም። የሙእሚኖች ምሳሌ መዋደዳቸው፣ ሲዋደዱ ሲተዛዘኑ ሲረዳዱ ምሳሌያቸው ከመሰል ልጀሰድ ልዋሒድ ልክ እንደ አንድ አይነት አካል ነው። አንድ አይነት ጅስም ይመስላል። ኢዘ ሽተካ ሚንሁ ዑድውን ተዳዓ ለሁ ሳኢሩ ልጀሰዲ ቢሰሐሪ ወልሑማ። አንዱ የሰውነት ክፍል ሲታመም ሌላኛው የሰውነት ክፍል አብሮ ይጮህለታል ብለው ነቢያችን ዓለይሂ ሰላቱ ወሰላም ገልጸውታል። ወንድሞቼ እኔ ሪያድ ከተማ ስመጣ የስጋ ዘመዶች ያሉ የአገር ሰው የምንላቸው ሰዎች በብዛት አሉ። አብረን ብዙ የዱንያ ህይወት ያሳለፍናቸውም ሰዎች አሉ። ገና ሀገር ላይ ገብቼ ሳዑዲ ልክ እንደገባሁ የመጀመሪያ ከደወልኩላቸው ትልልቅ ሰዎች አንዱ ሼክ ኢብራሂም ናቸው። እሳቸው በአዲሱ ጂኦግራፊ ወይም ደግሞ አሁን ባሉበት ሁኔታ እሳቸው ሪያድ ነው ያሉት፣ እኔ ኢትዮጵያ ነው ያለሁት፣ ብዙም የሚያገናኝ የሚያቀራርብ ነገር አለ ተብሎ አይታሰብም ነበር። ላኪን አልዕልሙ ወልኢማኑ ወልዓመሉ ሳሊሕ ወደዕወቱ ወልየቂኑ ወሸሃደቱ አላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ وأن الجنة حق وأن النار حق وأن الرب حق وأن إيمانيات بمولو عند أدرغون كما وصف ذلك الله عز وجل بقوله واعتصموا بحبل الله جميعا ولا تفرقوا عند هنو أتلايو بالله قمر تساسروا بميلو تزاز مسارات زيهو رياض سقبا يرفكو تستات شوغانو ትላንትና ለነገሩ ሌላ ቦታ ነው ያደርኩት። ያደርኩበትም የራሱ የሆነ ሰበብ አለው። አሁን ግን መጣሁ። ነገም እሳቸው ቤት ነው ኢንሻአላህ ፕሮግራሙን የምናካሂደው ብለን አስበናል። ነገ ልናቀርበው ያሰብነውን እንንገራቸው ብላቸው ሙፋጃ ነው የምናደርገው። ድንገት ነው ከች የምንለው። በጣም የሚያስገርምም የሚያስቅም ነገር ስለሆነ ረጅም ፕሮግራም ነው የሚሆነን የሚኖረን፣ አንነግራቸውም አሉኝ። የአሚር ትእዛዝ ብዬ እሺ ብያለሁኝ። እንግዲህ አሁንም አልነግራችሁም። አላኩል ሓል ወደ ፕሮግራማችን ስንሄድ የዛሬው ፕሮግራም እህዋን ወንድማማችነትን ያው የሚተነትን ነገር ነው የሚሆነው። ቅድም እንዳልኳችሁ 15 ደቂቃ እኔ ይዘዋለሁ ማይኩን፣ 15 ደቂቃ እሳቸው ይይዙታል፣ 15 ደቂቃ መልሼ ይቀበላቸዋለሁ፣ መልሰው ይቀበሉኛል። እስከሚሰለቸን ድረስ እናንተ እንዳሰለችው፣ እስከሚደክመን ድረስ እናንተ እንዳትደክሙ። ሁላችንም ደካሞች ነን። የማይደክመው የማይሰለቸው አላህ ብቻ ነው። ሁሉም መጨረሻ ቢኖረውም ኢነላህ ላ የመሉ ሐታ ተመሉ ብሏል። እሳ እኛ እስከሚሰለቸን ድረስ ኢንሻአላህ እንቀጥላለን። አላ ኩሊ ሓል አላህ ስብሓነሁ ወተዓላ እዚህ ቦታ ላይ እዚህ ሩም ላይ እዚህ መስጊዳችን ላይ በኢማን በዳዕዋ በተቅዋ በተዕሊም በዕልም ጉዳይ እንደሰበሰበን ነስአሉሁ ዐዘ ወጀለ ቢአስማኢህ ልሑስና ወቢሲፋትህ ልዑላ أن يجمعنا في دار كرامته في جنة عرضها السماوات والأرض أعدت للمتقين مع النبيين والصديقين والشهداء والصالحين وحسن أولئك رفيقا اللهم آمين. ወንድሞቼ ኢማን የሚባለው ነገር ትልቅ የሆነ መልእክት ያለው ነገር ነው። ትልቅ የሆነ ሰዎች የሚለወጡበት ማንነታቸውን የሚያስተካክሉበት ትልቅ ነገር ነው። ኢማን የሌላቸው ሰዎች የወንድምን ማዕና አይረዱትም። ወንድም ማለት ሸክም ነው፣ ወንድም ማለት አልፊ ነው፣ አድካሚ ነው ብለው የሚያስቡ ሰዎች አሉ። ላኪን አላህ ስብሓነሁ ወተዓላ የወፈቃቸው ሰዎች ከአላህ ጋር ስብሓነሁ ወተዓላ ነገ ሲገናኙ ማፈር የማይሹ የሆኑት ሰዎች ከአላህ ጋር ያላቸውን ግንኙነት ለማሳመር ሲሉ ከወንድም ጋር ያላቸውንም ግንኙነት እንደዚሁ ያሳምሩታል። ወንድም ትልቅ ስጦታ ነው። ሰዎች ገንዘብ አላህ ሊሰጣቸው ይችላል፣ ሀብት ንብረት ሊያገኙ ይችላሉ። ሰዎች ዱንያ ላይ የሚደሰቱበትን ነገር ሊያገኙ ይችላሉ። ላኪን ወንድም ግን ያላገኘ ሰው በሐቂቃ የወንድም እጦት ያለበት ሰው ከዱንያ ውስጥ ትልቅ ነገር ጎሎበታል ይባላል። ወንድም የውም አልቂያማ ቀድሞ ቢሞት እኛ ብንሞት ቀድመን ብንሞት ወንድማችን ዱዓ ያደርግልናል። ሼክ ኢብራሂም ወንድማችን አላህ ይማራቸውና እምንል ይሆናል። ካልተዋወቅ እዱንያ ላይ ካልተግባባን እዱንያ ላይ ካልተረዳዳን እዱንያ ላይ የአንድነት ስሜት ከሌለን ነገ ሰው ቢሞት እንኳን ረሕመቱላሂ ዓለይህ እሚል እንኳን ወንድም ልናጣ እንችላለን። ከሞቱት ሰዎች በየትም ቦታ ብትሄዱ እገል የሚባለው ሰው አላህ ይማረውና እንዲህ ነበር ብሎ የሚያወራ እንኳን ሰው ያጡ ሰዎች እኮ አሉ። ግን ወንድም ማብዛት ከሰዎች ጋር መቀላቀል የሚጠቅመው አንደኛ በዱንያ ከተገናኛችሁ ትጠቃቀማላችሁ፣ ወንድም ለወንድሙ ካልሆነ ለማን ይሆናልና። ይሄ እንኳን ባይሳካ በአኼራ መጠቃቀም ይቻላል። ቀድመውን ከሞቱ አላህ ይማራቸው እንላለን። ቀድመናቸው ከሞትን አላህ ይማራቸው ይሉናል። ለዱንያችንም ሆን ለአኼራችንም ሆን ማለት ነው። የወንድምነት ማዕና በጣም የሚያጓጓ ነው። የወንድምነት ፈዲላ በጣም ትልቅ ነገር ነው። እዚህ ሩም ላይ የምንገናኝ ሴትና ወንድ የሆናችሁ ወንድሞቻችንና እህቶቻችን በዱንያ ላይ የምንጠቃቀም አላህ ያድርገን፣ በአኼራ ላይም የምንጠቃቀም አላህ ያድርገን። አላህ ስብሓነሁ ወተዓላ በላ ኢላሀ ኢላላህ አስተሳስሮን የዚህን የወንድምነት ኒዕማ የወንድምነት ሐቂቃ ተረድተነው ተገንዝበነው የወንድምነት ሐቅ የሚባል ነገር ስላለ ሐቁን መወጣት የምንችልበትን መንገድ አላህ ስብሓነሁ ወተዓላ እንዲፈጥርልን የራሳችንን ጥረት ማድረግ ይኖርብናል። እኛ እዚህ ፊት ለፊታችን ሩም ላይ ከምናያችሁ 250 ሰዎች መካከል ከተወሰኑት በስተቀር በአካል አናቃችሁም፣ እናንተም እንደዛው። ላኪን በሐቂቃ አላህ ሱብሓነሁ ወተዓላ 240-250 ወንድሞችን እዚህ ፊት ለፊት አላህ ነው የሰጠን፣ እኛንም የሰጣችሁ አላህ ነው። ይሄንን 250 ወንድሞችን ለእኔ አላህ ስለሰጠኝ አላህን እያመሰገብኩኝ የወንድምነትን ሐቅ ተወጥቼ ነገ ወንድም ከሶኝ ከአላህ ፊት እንዳልቀርብ። ጥላት ቢከስ እኮ ምንም አይደለም። ላኪን የውርደት ውርደት ማለት ወንድም ከሶህ የአላህ ሰው ከሶህ አላህ ፊት ከቀረበህ ነው። እንዲህ አይነት ነገር እንዳይመጣብን የራሳችንን ጥንቃቄ መውሰድ ይኖርብናል። የወንድም ሐቅ ምንድን ነው? ከእኛ ለወንድማችን ያለው ሐቅ ምንድን ነው? ምንድን ነው የሚጠበቅብን? ምንድን ነው ማድረግ ያለብን የሚለውን ኢንሻአላህ በሌላ ፕሮግራም እናነሳዋለን። ሁኔታዎችን በሰፊው ማየት ይጠበቅብኛል። አሁን ሼክ ኢብራሂም እያሉ መቀጠልም ብዙ እንትን አላልኩም። አሁን እሳቸው ትንሽ ይነጋገሩና አንድ 20 ደቂቃ እንደገና ገብቼ በደንብ ለመግለጽ እሞክራለሁኝ። ቀጥል እያሉኝ ነው፣ ግን መቀጠል አልተሳካልኝም፣ ተንተባተብኩ። ወንድሞቼ ያው ትልቅ ሰው ፊት ያለ ሰዎችም የራሱ የሆነ እንትን አለው። ብዙ ተጨቃጭቀን ነበር፣ ሐቂቃ በስልክ ብዙ ነው የተነጋገር ነው። እኔ እዚህ ፕሮግራም ላይ አልገኝም፣ በሌላ ሩም ነው የምገባው። በእርስዎ ሩም እንደው እኛ ገር ከሌ የምንለው ነገር አለን። አሁን ወሎዎቹ ትንሽ ይገባችሁ ሊሆን ይችላል። የሰው ከሌ አይነካም፣ የሰው ሀድራ አይጣስም፣ የሰው መቀመጫ ላይ ቁጭ አይባልም፣ ነውር ነው፣ አደብ ቢሶቹ ካልሆነ በስተቀር ና በጣም እምቢ ብያቸው ነበር። እምቢ ያሉኝ እምቢ እያሉ እምቢ ማለትም ከሌ ከመንካት አይተናነስም ብዬ እሺ አልኩኝ። አላህ ስብሓነ ወተዓላ ሓጃችንን ሁሉ እሺ ብሎ ያወጣልን። ወሰለ ላሁ ወሰለመ ወባረከ ዓላ ነቢይና ሙሐመድ ወዓላ አሊሂ ወሳሕቢሂ ወሰለም አጅማዒን። ከ15 ደቂቃ በኋላ እስከማገኛችሁ እዚህ ይሰናበታችኋለሁ። ወሽክረን ለኩም። ሰላሙ አለይኩም ወረሕመቱላህ ወበረካቱ። ወላሂ ሼክ ሓመድ ሐቂቀተን በምን እንደማመሰግናችሁ አላቅም። በጣም ትህትና ነው፣ በጣም ተዋድዕ ነው። በጣም ምን ልበለው ወላሂ። አላህ ስብሓነ ወተዓላ በአዱኒያ ያሉ የኡመት መሐመድ ዓሊሞች እንደዚህ ከተከባበሩ ሐቂቀተን ሙዕጅዛ ነው የሚያደርጉ፣ በጣም ተአምር ነገር ነው የሚያደርጉ። አሁን በዓለም ያሉ ዑለማዎች እውነቴ ነው ኢላ መን ረሒመ ረቢ አንዱን አንዱን ሲያሳንስ አንዱን አንዱን ሲወቅስ ነው የምናየው። ላኪን የዚህ አይነት በጣም አደብ የሞላበት እና ክብር የሞላበት ነገር በጣም ነው የማመሰግነው። በስሜና በስማችሁ ሼክ ሓመድን በጣም አመሰግናችኋለሁ። ስለዚህ ያው እኔ ሊያቋርጡ አልፈለግኩም ወላ እንኳን ሩብ ሰዓት ፔሬዱ በሙሉ ቢወስዱት ነበር እኔ ደስ የሚለኝ። ላኪን ኢንሻአላህ ይመለሳሉ። እኔም አንድ ሩብ ሰዓት እንግዲህ ከእናንተ ጋር ልቆይ ማለት ነው። እንግዲህ ሁለታችን አንድ ቶፒክ አድርገን አንድ ቶፒክ ይዘን አይደለም የምንቀርበው ዛሬ። እኔም አንድ ቶፒክ ሌላ ይዤ ቀርባለሁ፣ እሳቸውም ሌላ ይዤ። ነገ ግን በአንድ ቶፒክ እንገናኝና በጣም እንዳሉት ሼክ ሓመድ ያኒ ሙፋጃ ይሁን ያኒ ነገ የምታውቁት አርእስት ይሁን ብለን ነው ያለፍ ነው። አላ ኩል ሓል ወንድሜ አቡ ሰልማን ስናገሩ የቆየ አሁን ስለ ወንድማማችነት ነው። እውነቴ ነው ተናገሩ ብትላቸው ምንኪን እስከ ፈጅር ይናገሩ ነበር። ግን እኔ አንድ ነገር ትዝ ያለኛለ ስለ ወንድማማችነት ሰይድና ዓሊ እብኒ አቢ ጣልብ ረዲየላሁ አንሁ አንድ ቀን ሲጠየቁ ምን አሉ? ቃለ ዋሕድ ያ አሚር ልሙእሚኒን መን አሕመቁ ናስ ብለው ተጠየቁ። በጣም ሰነፍና በጣም ሰነፍ የሆነው ሰው ማን ነው ብለው ሲጠየቁ ምን አሉ? ወላሂ በነጻ ገንዘብ የማይሰጥበትና በነጻ የምታገኘው ነገር ወንድማማችነት አለማፍራቱ በጣም ሰነፍ የሚባለው ውሱ ነው። አንተ እኮ በቀን እንሻላ 10 ሰዎች በወንድማማችነት ከነሱ ጋር ልትተሳሰር ትችላለህ። ምክንያቱም ኢማን ነው የሚያተሳስረን፣ ኢማን ነው የሚያገናኘን። ስለዚህ ለዚህ ሰነፍ የሆነው ነው በጣም ሰነፍ አሉት። አንዱ ደግሞ ጠየቃቸውና ፊ አሕመቅ ሚኑ ከዛ የሰነፈስ አለ ወይ ብሎ ሲጠይቋቸው ሰይድና ዓሊ ምን አሉ? ነዓም አለ አሉት። ማን ነው? እነዛ ወንድሞች የሰበሰባቸው በከንቱ ሲያጠፋቸው አሉ ሰይድና ዓሊ። ያኒ በስንት ጥረትና በስንት እንትን የሰበሰባቸው በቃ በስንፍናና በቸልተኝነት ሁሉም ወንድሞችና እንትኑ ሲያጠፋቸው ደግሞ ይህ ደግሞ በጣም سنف يسنف سنف يسنف وتسنف نوبلو ينقر لنا الله سبحانه وتعالى. نسأله أن يؤلف بين قلوبنا وأن يكثر إخواننا في الله. نعم إخواننا في الله ما لتاتشونا شيخ نجي يا الدنيا إخوان ما بنسأم بنتنم للتاقين يا شوش شلالم إشي أهون ودني أنتن لهذنا إنهم أسرع مسليك أنه يتسطى إن شاء الله. بطيهك اللي جمرو يعني توبيك وندموش لمن دنو عند سو سيساسات متفوس راسي سرا زينا سيادرق قبو سيبالا عرط سيبالا سو سيبدل نزين نزين نزين نزين بكا الله كلا نقو مسمر وقتو متفوس راسي سرا عند سو لمن دنو إنا بتعم نشانك علن من هونو نو من دنو من دنو إنا كاوبلن بزو نشانك علن لمن دنو تاك علاتشو إن لمسالي من علو مسالي سيساتو عند دكتور علو إن شاء الله يفلقون دكتور بهون علو فوسنا مدحنت كمستأت لك بشتاون ماوك نو ميحشجروا عليه بشتاون ماوك كبارون تنو بشتا كتاوك إيه مدحنت مستأت بتأمك الله نوارو حقيقة مكناتهم يتمارو السو لاند يتوسنا بشتا مدحنت مستأت نو يتمارو دكتورو لكن بشتاو ماوك وجن بتأم داقت نقول كل تسفل الجوال أهون دمو لمسال إن مسال استأجو አንቺ እህቴ ወይም ወንድሜ እናንተ ወንድ አላችሁ እድሜው 25 23 20 አመት ነው በጣም አስቸገራችሁ በጣም ነው ያስቸገራችሁ ይሰክራል እንትን ይላል ፍሬንድ ይዛል ያጤሳል ምን ያደርጋል አይሰግድም ምን ምን ብዙ ወንጀል ያደርጋል አሁን እናንተ ጭንቅንቅ ይላችኋል ምንድነው ምን ሆኖ ነው ብላችሁ ስትቸገሩ ላኪን መከርከውም ቢያለ ምን አለ በቃ በልቡ አንድ በሽታ እንዳለ ማወቅ አለበት ይሄ ነገር እኔ አይደለም የምለው ወይም እናንተ አይደለም አላህ ባሳወቀን ነገር ምንድነው ብለ ምን ጠይቅ ወደ ኋላ ወደ ቀኝ ወደ ግራ ወደ ምን አንሂድ በልቡ አንድ ትልቅ ነቀርሳ አለበት በልቡ አንድ ትልቅ በሽታ አለ አላህ ሱብሃነሁ ወተዓላ በቁርአን በስንት አያት ነው ያሰፈረው ይሄ ነገር አንድ ሰው በልቡ ይሄን በሽታ ከሌለው والله والله اقول لكم لا يعصي الله ولا يشرك ولا يبتدع ولا اي كلام بس بلبو عند تلك نغر عليه يا ايمان ضعف له عليه نعم اذا يقول اسمع كلام ربي سبحانه وتعالى باجرو من يلال واذا ذك نمثالي عند 10 سوش يسبسبالو باندو بيت ادلم اهون عندو سلسيت يمطال كاكا بلو يساقو بقى فيتاچو يبرال يفغكتا يمطال من يمطال ندزي عندو دومو يكواس يمطالنا ما شاء الله يكو ارجنتين نو ارجنتينا نو يشنفش لا مدريد من تبالو نو ندزي يكواس يمطا دومو بتام يسقالو يچاوتالو ندزي ادلم طيب يا نغد سيمطا دومو بتام يچاوتالو يسقالو ندزي لكن يدين كمطا يدين نغر كمطا كله ينقلفال ሁሉ ትንሽ ማካክ ይጀምራል ሁሉ እንትን ያደርጋል አንድ ጊዜ እና አንዱ እንትን ይላል ስለዚህ ምንድነው መለያየት ይመጣል እዛ ጊዜ ማለት ነው ተቀላችሁ ለምንድነው ምክንያት አንድ ሰው ይላል አኺ ይሄኮ ዲን ስለማይወድ ነው ይሄኮ ብዙ በን ፍልስፍ ነው ጥሩ ምክንያቱም አላህ ቁርጥ አርጎ ነግሯል በልቡ ኢማን የለም አሁን በልቡ ኢማን የለም ማለት ነው ያሳፈረ የለም ያ اخي ቢኖር ኖሮ ይሄን ነገር ያደርግ ኢንሻአላህ አብዱ ሰመድ ነው ሙስጠፋ ነው መሐመድ ነው አብዱላህ ስሙ ያኒ ግድ የለም ይሄ ነገር ላኪን በልቡ ኢማን ያለ ይሄ ነገር አያደርግም እንደዚህ ቆ ነው የሚለው አላህ ስብሐ ተዓላ طيب كذب خلاص واذا ذكر الذين لا ينعم واذا نعم واذا ذكر الذين من دونه كالله ليلا كدين ليلا نغغر كمتا كن اذا هم يستبشرون بتام طرو يسمعچوال اندزي نو يا اخوانا بزي برياض كتما لارات امت بسجن سريچه نبر باسر بيت بسو سراتنيا ساهون يعني بي ست غزي يهدكو لنزا اسرنيوچ دعوه درغ نبر عند كن غباهونا ላንድ ሰዓት ተኩል ዳዕዋ አርጌ ስወጣ አንዱ ባለ 3 ኮኮብ ነው የእስር ቤቱ ትልቅ እስር ቤት ነው የእስር ቤቱ ሐላፊ ነው ጠራኝና ወንድሜ አንድ ጊዜ ፈልጋለሁ አለኝ እሺ አልኩት መጣሁና ምን አለኝ ስለምን ድነው ስታስተምራቸው የቆየ አለኝ እኔ ስለ ኢማንያት ነው ኢማን በልብ ከገባ ብዙ ስራ ስለሚሰራ የኢማን ጉዳይ አስተምራቸው ነበር አልኩት። ከዛ በኋላ ምን አለኝ በልና አሳይሃለሁ ብሎ ትልቅ ደፍተር ከፈተና ኢትዮጵያውያን በዛ ጊዜ 90 ሰዎች በእስር ቤት ነበሩ። እዛ ዳዕዋ ማረግላቸው 90 ነበሩ በዛ እስር ቤት ሴትም ወንድም። ከዛ ምን አለኝ ታቃለህ እነዚህ 90 ሰዎች በሶስት ነገር የታሰሩ ናቸው አለኝ። አንዱ በመጠጥ ነው፣ አንዳንዶቹ ደግሞ በሴት ነው፣ ሶስተኛ ደግሞ በለብነት ነው። ስለዚህ ለምን ስለዚህ አትነግራቸውም? ስለ መጠጥ፣ ስለ ሴት ዚና እና ስለ እንደዚህ ለምን አትተሰምራቸው? ጨረስ ካልኩት አው شوف አልኩት ይሄን እነዚህ ሰዎች መጥፎ የሚሰሩ ለምን እንደሆነ ታቃለህ አልኩት። አላቅም አለኝ። ኢማን ስለሌለ ነው። ልባቸው አንድ ትልቅ ነቀርሳ ያኒ አንድ ትልቅ እንትን ገብተዋል ያኒ ሰረጣን ገብተዋል። እሱም የኢማን ضعፍ ስለሆነ እሱ ያሰራቸው መጥፎ ስራ ብቻ ነው ያሰራቸው። ስለዚህ እሱ ከተስተካከለ ብቻ ነው መጠጥ የሚተውና ሴት የሚተውና የሌብነት የሚተውት። ስለዚህ መጀመሪያ ዑለማዎቹ እሱን ማስተካከል አለባቸው እንጂ አንተ ለባት ሆን ዚና ተረካል ከው ይስቅብሃል። ምክንያቱም القلب مريض الكوت طيب لما يا اخواننا اني لنغراچو በመዲና አልሙነወራ ኸምር ተው የምትል አያ ከወረደች والله ان العلماء شو من يلالو بسلات الضحى 10 طوات የወረደች ይህች አያሉ 10 يعني መዲና አልሙነወራ ገማቻሉ ምን ገማች የነበረው በሙሉ መጠጥ ሁሉ አፈሰሱትና እንክት አድርገው በቃ ቀየሩት። አንድ አያ ለስንት አመት ለስንት መቶ አመት የጠጡት መጠጥ አንዲት አያ በቃ እርግፍ አርጋ እንትን አደረገችው። طيب ሪባ ይበላ ነበር ያ اخواننا ነቢያችን ይያሉ በመካ በመዲና ሪባ በቃ ሁሉም እስላሞች እንትን ይበሉ ነበር። አንዲት አያ መጣችና ሪባ የሚባል ነገር ቁርጥ አርጋ አረገፈችው። ያ اخواننا እኔ ልጠይቃችሁ አሁን አሜሪካ ስንት ባጀት ስንት ቢሊዮን ነው ባጀት የምታወጣው ቅጥፍነትና አሳሲኔሽን ለማጥፋት ያን ሊብነት ለማጥፋት ዚና ለማጥፋት ስንት ባጀት ነው የምታጠፋው? ላኪን እየባሰ ይሄዳል። ለምን ልቡ ጨለማ ነው ያኒ ምንም አይነት ኢማን የሌላቸው ሰዎች ስለሆኑ የፈለገውን ነገር ባጀት ብታወጣ እየከፋ ነው የሚሄደው ነገሩ። اذا محور الكلام نحو في القلب اذا نقول اذا من الكثير عندي آية ላነብልህ አልኩትና ይህች አያ ነበብኩለት። ይኸውን የቀረሁት አያ ጠይብ። እኔ የሚገርመኝ ነገር አለ። አንድ ቀን መጀመሪያ እስቲ ከኔ ጋር ይህን አያ ስሙ። የቁሉ ስብሓነ ወተዓላ ኢነ ለዚነ ላ የርጁነ ሊቃአና ፊ ሱረት ዩኑስ፣ እኛ ሙቶ ተነስተው ከእኛ ጋር ለመገናኘት የማይፈልጉ የማያውቁ ለማወቅም የማይፈልጉ ሰዎች አሉ። አላህ ብትላቸው ጀርባ ይሰጣሉ፣ ያኒ አኺራ ብትላቸው ዘወር ይላሉ፣ ይጠወልጋሉ፣ ይከሽራሉ፣ ያኒ ያኮርፋሉ። እንደዚህ አይደለም። يقول سبحانه وتعالى ان الذين لا يرجون لقاءنا ورضوا بالحياه الدنيا واطمأنوا بها والذين هم عن اياتنا غافلون مشرشاتهم أولئك مأواهم النار بما كانوا يكسبون إلال. يقول أحد المفسرين يقول وصفهم بأربع صفات بأرت نجر نو يوصفات شو وين بحريات شو بأرت نجر نو ينجر الله سبحانه وتعالى بزي آية مجمرة لا يؤمنون بأنهم سيقفون أمام الخالق تلك نجر موتوا تنستوا الله زندك أمو يعني حساب دلنا كركر دلنا حساب دل آيكم الله عندزي بلوال. نعم ان الذين لا يرجون لا يريدون ولا يعلمون ولا يطمحون እንደዚህ አይነት የላቸው እንደዚህ ይሄ አንድ ነው ከባድ በሽታ ይሄ ነው። ሁለተኛ ورضوا بما في الدنيا رضوا بالدنيا ያላቸው ይህችን ጥቃቀን የሆነችው የደስታ የጊዜው ደስታ እንደዚህ ገንዘብ ነች ሽብርቅርቅ ነች እንደዚህ በጣም ይሄን ወደው ተቀመጡ ማለት ነው። ሶስተኛ ደግሞ መውደድ ብቻ ሳይሆን نعم فقط بل اطمأنوا بها يهن اينت بالدنيا متايو فوق الله ما انتن الله فابريكا الله من الله غنزب الله لجوش الله عرات ميسس شالوش منام يمبالو نقر خلاص اطمأنوا ينيا يهنو بلوال يا اخي اندزي بتلو اي سمام ينيا يهنو يني دستا يهبتشانو بلو رقت ارقو بكا وصدوت مارت عرات تنيا عيب وهم عن آيات الله الكونية والتنزيلية كافرين. አላህ ስብሐ ወተዓላ ብዙ ተአምር አለው። ቁርአን ራሱ ትልቅ ተአምር ነው። በቁርአን ከፈሩ አንድ፣ ሁለተኛ በአይናቸው ያዩ ሰማይ ነው መሬት ነው ያኒ ከዋክብት ነው ጨረቃ ነው ፀሐይ ነው ንፋስ ነው የሰው ልጅ ነው ሁሉ እነዚህ ተአምር በቃ ጀርባቸውን ሰጥተው አይናቸውን ጨፍነው እንደሌላ አሰውት ማለት ነው። ሱብሃንአላህ አልዓዚም እንደዚህ ናቸው። نعم አንድ እኮ ነው عند الشيخ يقال انه سفيان الثوري ويقال انه ابو سفيان لا ابو حنيفه لانديت شماغل لي سو متونا كذا بحالا انشي يالوات كيف تعرفين او كيف تستدلين ان الله سبحانه وتعالى موجود اروجينيتش يا 95 سيتنيتشنا اندزي يبلا ايتشو يا امام عليتشو ينوم ياسشغره له عليتشو نعم يا امام عليتشو سماء ذات أبراج وبحار ذات أمواج وأرض ذات فجاج أفلا يدل ذلك كله على العلي القدير السميع البصير الجبار الكريم. كيف يعني سماء يهو سنت كواكب سنت شرق أزلو عند جناد مبهر يهلو موجنا يهلو مقبل يهيه مريت واشلو كوشنا داغتنا قلقلة بهر منامن يهون هلو أيتهن كوان الله من رؤتك من ما سرجع اسفل قال انديوم عندك انا اهلو عندك عندك شما قال لي سفيان الثوري يبالو تلقوا عالم متانا اندزي ايتشنا انت سفيان نهالچو انت الذي وضعت الف دليل لوجود الله. قال نعم سبحان الله العظيم الله منور الف دليل اسفل قال بلهنو ارا اسفل قمالچو عين يالو چنكلات يالو ود سما يملكت ود راسنا ود سونت يملكتنا الله منور كو ياقال من امطاو 1000 دليل عليهو سلازي انزيه جن يهن فيري من الجلص يهونو نغروش اوور هونو اني عند نغر عند قن يسطواچو غط بلستاچو استي والله البصير يميبالو عندو عالم نو يعني البردا يمتبالو غط مالچو አንዳንድ ነገር አላት የሽርክያት ነገር አላት ግን እስቲ ቁም ነገሩን እንወሰድ ምን ይላል መሰላችሁ ለምሳሌ አሁን 10 ሰዎች በበርሃ ወጥተን ፀሐይ እናያታለን አይደል ሁሉ ሰው ያያታል ፀሐይ ማይ ሰው የለም አንዱ ግን ረመድ የሚባለው በሽታ በአይኑ ስላለ ፀሐይ የለችም ይላል አረባክ ይችን ፀሐይ ላርች እኔ አላያትም ፀሐይ የሚባል የለም ይላል ሱብሃንአላህ ለምንድነው በአይኑ ረመድ የሚባል በሽታ ስላለው አንዱ ደግሞ 10 ሰዎች አለን አይደለም እንዴት ይመስል የተጣራው ሀመጡና ጠጡ ይሉናል አሰይ ብለን እንጠጣለን አንዱ ምን ይላል ይህ ውሃ አይደለም ይላል طيب ምንድነው እንጃ እኔ እንጃ والله ውሃ አይደለም አረው አና ጠጣው لا ለምን በመላሱ ሰቀም የሚባለው በሽታ አለው እና البصير ምን ይላል قد تنكر العين ضوء الشمس من رمد وينكر الفم طعم الماء من سقم اتجرموا عند سقم يميبالو بملاسو كاله وها بتسطو ايتطام عند دومو رمد يميبالو بعينو بشتا كاله صحاي لمايتم ايتشلم انزي دومو اونته نو بلباتشو شففن بلو بقى ايمانون انت لمارق سلستشفنه مطفو سرا سيسرو مطفو ديمسرو اياكم الرذيل عنده فضيله والفضيله عنده رذيله كله عند نو لسو سلازي اونته نو بتام ياسازنالو سلازي مچرشا مندنو ملو كما قال الشيخ هنا الشيخ محمد صالح بن تيمين يسو يو اهون يسطهو بتسطو ايقبل مجمريا بلبو يالله بشتا بمولو ترق ارغه موطات اللبتالو يقول الشيخ التخليه قبل التحليه عند سيني لمثالي خمر نبرات ادلم طجنو ينبرات طجون دفته اندغنا وتات بتمولات من يهنال هنا طرو ادلم وتات نو خمر نو كله چمالقال لكن مجمريا ياتشي برچقو باومارغه بتايدارغه صدت تارغه تطاطباتاله هذا يسمى التخليه كذا وتت ارغه تطاطاله معناتنو اشي انا لذيه نو انغدي اني دمو اهون شيخ حمد موسى اندا قرطوت اهونم 15 دقيقه سلهونه ازي لا قرطاتشو نني انا اونته نو اتچنانقو عند سو وندمه نو لجه نو اباته نو اكسته نج بتام تفوس تسرانا መስመሩን ተታ ወደ ግራስ ተሄድ አትቸገር ችግሩ ምንድነው አንተ ዶክተር ነህ ምንድነው ምትለው በልብዋ ትልቅ በሽታ አለ يقول سبحانه وتعالى ومن الناس من يقول آمنا بالله وما هم بمؤمنين يخادعون الله والذين آمنوا وما يخدعون إلا أنفسهم وما يشعرون ايش السبب في قلوبهم مرض فزادهم الله مرضا ولهم عذاب عظيم. إذن تلقوا بشتا بلب كالي يفلقوا النقر بيادرق حدث ولا حرج. سلزي إنان إنيا دكتور نهرنا دكتورش ناتشو عند سو سيساسات ودبزو نقرات هيدو شيطانو كونو إغالي كونو إغالي لبون لما أصدات مكرون لما أنتني فلقوت إشي إنجلي ساتي سلدرسي أهون دمو لون دمي شيخ حامد موسى ما يكون أسرك بالله هنا. السلام عليكم ورحمة الله وبركاته. برقامي عندما مشاتشوه بيالهن عندما دراتشوه من متبالو لتنورو تشلالاتشوه لما ننجوم الله سبحانه وتعالى الزهب وتعالى ينكوان ما الله حقنا. أني عندما دعوة بروغرام لي ليت على عمل اندالن يزاري عمل حكوابي ያስተውስ ቋጩ መሆኔ ትዝ ይለኛል። እሱም አመሌ ምንድነው ዳዋ ያደረኩኝ ፊልፊቴ ላይ ስክሪኑን ስመለከት ማያቸው ቴክስቶች አንዳንድ ጊዜ እኛ ጋር ያላችሁ እስከማይመስለኝ ድረስ ቀልቤ እንደው ያዳመጡኝ ስላልሆነ ምን አላፋኝ የሚል ስሜት ይመጣብኛል። በሐቂቃ ማለት ነው ሰላም ተባባላላችሁ ትጠያየቃላችሁ ጀዛኩም الله خيرا የወንድምነት መገለጫ የህትነት መገለጫ የፍቅር መገለጫ ነው ሰላምታው። ግን እንደው ቴክስቶቹ ውጅግም ሲበዛ ማርም ይመራል እንዳሉ ተማሮቹ ባካችሁን በጣም የማይጠቅማችሁ የማይጠቅማችሁን የሆነው መልእክት ቴክስት ብታቆሙ አሳስባችኋለሁ። ሼክ ኢብራሂም ሼካችን እንኳን ምንም አይነት ችግር የለባቸውም ልምዱ ስላላቸው ክክም ብትጽፉ ሽሽም ብትጽፉ እንደፈለጋችሁ ብትሆኑ ምንም አይሰማቸውም። እኔ ትልቅ አዳራሽ ጣይፍ ላይ ፕሮግራም ነበርን ሼክ ኢብራሂም እኔም ነበርን ልዩ ፕሮግራም ነበር ጣይፍ ላይ ተዘጋጀው ባለፈው ጁማአ ማለት ነው። እዛ ፕሮግራም ላይ የመጀመሪያ ጥያቄ እኔ ፕሮግራም ይመቀጠል እንድትፈልጉ ከሆናችሁ የቆማችሁትም ቁጭ በሉ ሻይም ምግብም ምታከፋፍሉ አስተናጋጆችም መስተንግዶውን አቆሙልኝ ብዬ ነው መናገር የቻልኩት። አንዳንድ ሰው ተሰጥቷል ሁሉም አይወሰውሰውም የሚፈልገውን ተናግሮ መልእክቱን አስተላልፎ መሄድ የሚችል ሰው አለ። አንዳንድ ሰው ደግሞ የኔ ቤቴ እንዲህ አይነት ነገር ማይሳካልኝ ነኝና እንተዛዘን ለማለት ነው። ቀደም እንዳልኳችሁ ወንድማማችነት ከባድ የሆነ አላህ Subhanahu Wa Ta'ala ኒዕማ ነው የሱ ስጦታ ነው። ነብያችን አለይሂ ሰላቱ ወሰለም ስለ ወንድማማችነት ሲናገሩ አንድ ሰው አላህ ወንድም እስከሰጠው ድረስ ከሙስሊም ወንድሙ ጋራ ሊኖረው የሚገባውን ግንኙነት በበርካታ ሐዲሶች ሲገልጹ በጣም ያስደስታችኋል። በሐቂቃው يقول النبي صلى الله عليه وسلم في حديث أخرجه الإمام البخاري ومسلم عن عبد الله بن عمر بن الخطاب رضي الله عنهما قال المسلم أخو المسلم مسلم مالت يا مسلم وندم من أوالو أهون ببيت سب زمدنا باقبوش بأماتش النت سايهون المسلم اخو المسلم مسلم يا مسلم وندمنا والو سلازي من حق الله سيبال يمجمريو حق لا يظلمه مسلم مسلم وندمون ليبدلوا يفقدنو انغدي بعدن مبدل كلكل نو بتلي وندمن دغمو يبلط وجل يهونال بشريعه. يقول عليه الصلاه والسلام لا يظلمه اي بدل والو انت ويم انشي ሙስሊምን እህት ሙስሊምን ወንድም መበደል حرام ነው። ሁለተኛ ደግሞ ولا يسلمه ለليلة አካልም አሳልፎ አይስጠው ለليلة አካል አሳልፎ አይስጠው ሌሎቹ አካሎች ለማያዝኑለት ለማይወዱት ለማያከብሩት ለማይንከባከቡት አካሎች ሙስሊም የሆነውን ወንድም አሳልፎ መስጠት እሱ ከመበደል ያልተናነሰና እሱን ከመግደል ያልተናነሰ ነው የሚሆነው። ለሚገል አሳልፈ ከሰጠኸው የገደልከው ያህል፣ ለሚደበድበው አሳልፈ ከሰጠኸው የምትደበድበው ያህል ይታሰብብሃል ነው። እንደውም ሙስሊም ከሙስሊም ወንድሙ ማግኘት ያለበት ሙሉ እንክብካቤ፣ እርዳታ፣ እገዛም ጭምር ነው። ፈሊዛሊክ የቁሉ ረሱሉ ሰለላሁ ዐለይሂ ወሰለም መን ካነ ፊ ሓጀቲ አኺህ፣ በወንድሙ ጉዳይ ላይ የተገኘ ሰው። ሁሉም ሰው የራሱ የሆነ ሓጃ አለው። ያንን ሓጃ ብቻውን ማውጣት አይችልም። ወንድም ከወንድሙ ጋር ሲሆን፣ እህት ከእህት ጋር ስትሆን፣ ሲመካከሩ፣ ሲተዛዘኑ፣ ሲረዳዱ፣ ሲከባበሩ ነው የወንድም ጣዕምም የሚመጣው። ፈሊዛሊክ መን ካነ ፊ ሓጀቲ አኺህ፣ ወንድም ጉዳይ ሲኖረው፣ ወንድም ጉዳይ ላይ መገኘት ትብብር ሊያስፈልግ ይችላል፣ እገዛ ሊያስፈልግ ይችላል። ወይም ደግሞ የሆነ ጉዳይ ልትፈጽምለት የሚፈልገው ነገር ይኖራል። ከወንድሙ ጉዳይ ላይ ከተገኘህ በመርዳት በማገዝ ሀሳብ በመስጠት በመንከባከብ ከተገኘህ ካነ ላሁ ፊ ሓጀቲህ፣ አላህ ስብሓነ ወተዓላ በአንተ ጉዳይ ላይ ይገኝልሃል ነው። በአንተ ጉዳይ ላይ አላህ ከተገኘልህ ምን ትፈልጋለህ? ገንዘብ ከፈለግህ ይሰጠሃል። ጉዳይህ ገንዘብ ከሆነ፣ ሽምግልና ከሆነ፣ ወይም ደግሞ ሸፍዓ ከሆነ፣ ወይም ጉዳይ ማስፈጸም ከሆነ፣ ወይ ደግሞ የጉልበት ስራ ሊሆን ይችላል። ሙስሊም ከሙስሊም ወንድሙ የሚፈልገው ነገር ካለ ሐቁ ነውና አንተ ሂደህ ልትንከባከበው፣ ይህንን እገዛ ልታደርግለት ይገባል ነው። በተለይም ያኛው ወንድም ችግር ካለበት፣ ያስጨነቀው ጉዳይ ካለበት፣ አንተ ደግሞ ያንን ችግሩን ማላቀቅ የምትችል ከሆነ ገንዘብን በመስጠት ሽማግሌ ሆነህ ሂደህ በሽምግልና በመፍታት ወይም ዋሲጧ በመሆን ወይም በምንም መልኩ ይህንን ችግር ማቃለል ከቻልክ፣ አንተ ካቃለልክለት አላህ ችግርህን ያቃለልልሃል። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ወመን ፈረጀ ዐን ሙስሊሚን ኩርበተን ሚን ኩረቢ ዱንያ፣ ከዱንያ ችግሮች አንድ ሙስሊም ያንዱን ሙስሊም ችግር ካቃለለ፣ የዱንያ ችግር እንግዲህ ችግር ነው። ወለነብልወነኩም ቢሸይእን ሚነል ኸውፊ ወልጁዕ ወነቅሲን ሚነል አምዋሊ ወልአንፉሲ ወተመራት ወበሽር ሳቢሪን፣ የዱንያ ችግር ችግር ነው። ግን ከዱንያ ችግር የበለጠ ችግር ማቃለል የማይቻል ያለ አላህ እገዛ ዘግናኝ፣ ፈታኝ፣ ትዕግስት እንኳን በፍጹም ሊመጣልህ የማያስችለው የመጨረሻው ችግር የአኼራ ችግር ነው። ፈሊዛሊክ የቁሉ ረሱሉ ዓለይሂ ሰላቱ ወሰላም መን ፈረጀ ዐን ሙስሊሚን ኩርበተን ሚን ኩረቢ ዱንያ፣ ከዱንያ ችግሮች ከሙስሊሞች መካከል ላይ ከዱንያው ችግር አንዷን ችግር ለአላህ ብሎ ወንድምነትን አክብሮ ያቃለለ ሰው ካለ ፈረጀላሁ አንሁ፣ አላህ ከሱ ያቃለለለታል። ኩርበተን ሚን ኩረቢ የውም ልቅያማ፣ ከየውም ልቅያማ ጭንቀቶች አንዱን ያቃለለለታል ይላል። ሱብሓነከ ረቢ ላኢላሃ ኢላ አንት። የዱንያ ችግር ርቦህ ሊሆን ይችላል፣ ደክሞህ ሊሆን ይችላል፣ አዝነህ ሊሆን ይችላል፣ ተክዘህ ሊሆን ይችላል። የአኼራ ችግር ግን ወይ የቀብር ችግር ነው የሚሆነው፣ እስኪ ልብ በሉ በአላህ፣ ወይ የሰከራተል መውት ችግር ነው የሚሆነው፣ ወይ መላይካን በማየት የሚመጣው ድንጋጤ ነው ሊሆን የሚችለው፣ ወይም የሲራጥ ወይም የሚዛን ወይም ደግሞ ሌላ የሚያሰጋ ነገር የውመ የቁሙ ናሱ ሊረቢል ዓለሚን፣ አላህ ፊት ስንቆም የሚያስጨንቀን ነገር ሊሆን ይችላል። አላ ኩል ሓል የቁሉ ረሱሉ ዓለይሂ ሰላቱ ወሰላም መን ፈረጀ ዐን ሙእሚኒን ኩርበተን ሚን ኩረቢ ዱንያ ፈረጀ ላሁ ዐንሁ ኩርበተን ሚን ኩረቢ የውም ልቅያማ፣ ከየውም ልቅያማ ችግሮች አንዱን ያቃለለለታል ነው። ከየውም ልቅያማ ችግሮች አንዱ ጀሀነም ሊሆን ይችላል፣ ሲራጥ ሊሆን ይችላል፣ እባቡ ሊሆን ይችላል፣ ድንጋጤው ኸውፉ ሊሆን ይችላል፣ የሰማይ መሰነጣጠቅ ሊሆን ይችላል። ኢዘ ሰማኡ ሸቀት ወኢዘ ልከዋኪቡ እንተተረት ወኢዘ ልቢሓሩ ፉጅረት ወኢዘ ልቁቡር ወኢዛ ወኢዛ ወኢዛ፣ አላህ ብቻ የሚያውቀው እኛ ማንረዳው የሆነ ምስቅልቅል ያለ ዓለም ውስጥ ነው የምንገባው። ያን ጊዜ ሰው ሲጨንቀው፣ ሰው ሲጠበው፣ አላህ ሱብሓነሁ ወተዓላ ችግራችንን እንዲያቃለልልን ከፈለግን የሙእሚንን ችግር አሳደን በተለይም የየቲሞችን በተለይም የሚስኪኖችን ችግር ለአላህ ሱብሓነሁ ወተዓላ ብለን ማቃለል ይኖርብናል። ሌላው ደግሞ ከሰው ልጅ አይብ አይጠፋም። የሰው ልጅ ደካማ ነው። የሰው ልጅ ውስጡ ለፊትና የተፈጠረ ስለሆነ በዱንያ ይሸረገላል፣ በሴት ይታለላል፣ ነፍስያይቱ ተወሰውሰዋለች፣ ሸይጣንም ይገፋፋዋል። አንተም ማትወደውን አንቺም ማትወጂውን ስራ ሊሰራ ይችላል። አይብ ሊኖርበት ይችላል። ላኪን አይብ የሌለበት ሰው የለምና ከማ ቃለ ሻዒር መን ዘ ለዚ ማሰአ ቀጥ ወመን ለሁ ልሑስና ፈቀጥ፣ አጥፍቶ ማያቅ መልካም ስራ ብቻ የሚሰራ ማን አለ እንዳለው ኩሉ በኒ አደመ ኸጣኡን ወኸይሩ ልኸጣኢን አተዋቡን፣ ሁሉም አጥፊ ነው እንደተባለው ሙስሊም በሚያጠፋ ጊዜ ወንድም አይብ በሚኖረው ጊዜ አይቡን መሰተር ሙእሚን ከሙእሚን ወንድሙ የሚጠብቀው ሐቁ ነው። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ወመን ሰተረ ሙስሊመን ሰተረሁ ላሁ የውመ ልቅያማ፣ የሙእሚንን አይብ ዱንያ ላይ የሸፈነ ሰው አላህ መዋረድ ከሚከብድበት ቅያማ ያኔ ካለው ጭንቀት አይቡን አላህ ይሰትርለታል ብለው ረሱል ዓለይሂ ሰላቱ ወሰላም ኢማሙ ልቡኻሪ እና ኢማሙ ሙስሊም በዘገቡት ሐዲስ ገልጸውታል ለማለት ፈልጌ ነው። ወንድሞቼ ሐዲሱ አቢ ሁረይራ ዕንደ ቱርሚዚ ሐዲሱን ሐሰን፣ ኢማሙ ቱርሚዚ በዘገቡት ሐዲስ ሚን ጠሪቂ አቢ ሁረይራ ዓብድራሕማን እብኒ ሶኽር ረዲየላሁ ተዓላ አንህ የቁሉ ሰለላሁ ዓለይሂ ወሰለም አልሙስሊሙ አኹ ልሙስሊም፣ ሙስሊም የሙስሊም ወንድሙ ነው። ሙስሊም የሙስሊም ወንድሙ ነው አሉ። ላ የኹኑህ ሊከደው አይገባም። አብረን እንደር፣ አብረን እንዋል፣ እንዲህ ላርግልህ፣ እንዲህ አድርግልኝ፣ እንዲህ ቃል እንገባባ፣ እንዲህ እንዋዋል፣ እንዲህ እንገናኝ፣ እንተማመን። ላ የኹኑህ ይሄንን ቃል ከገባበት በኋላ ቃሉን ማፍረስ ወይም መክዳት ከሙእሚን የማይጠበቅ ነገር ነው። የውም አልቅያማ ይጠየቃል። ሊአን አልኽያነተ ሚን ዓላመት ኒፋቅ፣ ኽያና የሚባለው ነገር ከሙናፊቆች ከንፍቅና ምልክቶች አንዱ ነገር ስለሆነ ማለት ነው። ወላ የኽዝሉህ አወለን ላ የኹኑህ አይክዳው፣ ኽያና የሙናፊቅ ምልክት ነው። ማንንም መክዳት ካፊርንም ሙስሊምንም አይፈቀድም። በተለይም ሙስሊም ወንድሙ መክዳት የግፍ ግፍ የወንጀል ወንጀል ነው። ወላ የክዚቡህ አይዋሸው፣ ለምን ትዋሻለሽ? ለምን ትዋሻለህ? ለምን እዋሻለሁ? ውሸት አለል ሙስሊም፣ ሙስሊም ሁሉ በሙስሊም ላይ ሐራሙን ደሙሁ ወዒርዱሁ ወማሉህ፣ ገንዘቡን መካት፣ ክብሩን መድፈር፣ ደሙን ማፍሰስ ሐራም ነው። አላህን የሚፈራ ሰው ይችን መብት መጠበቅ አለበት። አላህን መፍራት ማለት ምን ማለት ነው? ተቋ አላህን መፍራት የሚባለው ነገር ቦታው እዚህ ነው ያለው አሉና ወደ ደረታቸው ጠቀሱ ረሱል ዓለይሂ ሰላቱ ወሰላም። ቢሐሰብ ምርኢን ሚነ ሸር፣ አንድ ሰው የመጨኛ ነው ለመባል ከሚያስችለው ነገር አሉ ራ አኻሁ ኩራት ያለበት ሰው ስስታም ነው። ኩራት ያለበት ሰው ገብጋባ ነው። ኩራት ያለበት ሰው ከሱ በታች ያሉት ሰው አይመስሉትም፣ ቡጥርር ነው የሚለው። ሌላን ሰው በምትንቅ ጊዜ አላህ ቢንቅህ ይሰልጥብህና ያንተን የመናቂያ ቆሻሻ የሆነውን ልብህን አላህ ስብሓነሁ ወተዓላ የጠላው ያደርግብሃል። ሸረኛ የሚያስብለው ነገር ቢኖር ምንድን ነው? ሙስሊም ወንድሙን መናቅ ነው። ሴቶቹ ሴቶችን አትናቋቸው፣ ወንዶቹ ወንዶቹን አትናቋቸው። ሚስት እንኳን ብትሆን በጣም የሚገርም አይነት አክብሮት ነው ሊሰጣት የምትገባው እንጂ መናቅ አያስፈልግም። አላህ ሱብሓነሁ ወተዓላ ይወፍቀን፣ አላህ ይወፍቃችሁ። ላ ተሕቂረነ ሙስሊሙን ጃረቱን ሊጃረቲሃ ወለው ፊርሰ ነሻቲን፣ አንድ ሙስሊም ሴት ጎረቤቷን አትናቃት፣ ሶደቃውንም አትናቀው። ትንሽ ነገር እንኳን ቢኖራት ትስጥ፣ አሳልፋ ትስጥ ብለው ነቢያችን ዓለይሂ ሰላቱ ወሰላም ተናግረዋል። መናቅ አያስፈልግም። የተናቀ ነገር ሁል ጊዜ ከአላህ ዘንድ ከፍ ነው የሚለው። ሁላችሁም አላህን ፍሩ፣ ሁላችሁም በርቱ። የወንድምነት አስፈላጊ የሆነው ሐቅ ነቢያችን ዓለይሂ ሰላቱ ወሰላም በሐዲስ ከተናገሯቸው እና ሰለፎቹ ከተናገሯቸው ሌላ የቀረ ነበር ግን ሼኻችን ሼክ ኢብራሂም ፕሮግራሙን ገፋ አድርገው እንዲገልጹት ስለፈለኩኝ እዚህ አቆባለሁኝ የቴክስት እንትናችሁን በሚወሰውስ መልኩ ሳታደርጉ ስላቆባችሁ አመሰግናለሁኝ ሹክራን ለኩም አላ ሁስኒ እስቲባዕኩም ወአስአሉ الله عز وجل بأسمائه وبصفاته أن يجعلني وإياكم من الذين يتقون الله عز وجل حق تقواه ويوفقني وإياكم لما يحبه ويرضاه وأن يجعلنا أن يجعل أعمالنا كلها صالحة وأن يتقبل منا ومنكم صالح الأعمال نسأل الله التوفيق والصلاح وأقول قولي هذا وأستغفر الله العظيم لي ولكم والسلام عليكم ورحمة الله وبركاته الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين أما بعد ما شاء الله سمعنا كلاما طيبا جدا جدا يقرروا من دنو واندموشي يسماتشو تنقر بتقبر موال بيتشانو يقرروا ثم عند سو ونثنو أدس علمنا بتقام كبادي هنا علم سيسامانا ሳይተገብረው ወይም ደግሞ በተግባር ሳይውለው ሲታይ ወነተረው ከጥቅሙ ጉዳቱ ነው የሚበዛው የሚያዘነብለው ስለዚህ ሁሉ የሰማችሁት ሰዎች በተግባር ካላወላችሁ والله الله ይቆጣል ወነቴ ነው ሲባል ቆየው ከባድ ከባድ ቃላት ናቸው እሺ እኔ ደግሞ አሁን ትንሽ አንድ ሩብ ሰዓት ከእናንተ ልሂድና ከዛ በኋላ ለእናንተ የጥያቄ በር እንከፍታለን ለአንድ ግማሽ ሰዓት የሚያህል ጠይቃላችሁ ሼክ አቡ ሰልማን ይመልሳሉ እኔም ጨምራለሁ እኔ መልሳለሁ እሳቸው ጨምራሉ በዚህ አይነት አንድ ግማሽ ሰዓት ንቆያለን እሺ እንግዲህ እኔ ደርስ ደሞ ልጀምር እሺ ወንድሞችና እህቶች አንድ በጣም የሚገርመኝ ነገር አለ ስለ ዚና በተመለከተ ነገር በደንብ ብትከታተሉኝ ደስ ይለኛል ብዙ ሰዎች ክርስቲያንም ይሁድም በል እስላሞች ምን በጣም ሲደነቁን ሰማለን አንድ ሰው ዚና ያደረገ ለምንድነው 100 ወይም ደግሞ 100 ኩርማጅ ወይም 100 መግረፍት የሚገረፈው ለምንድነው ይሄን ጥያቄ ጠይቃሉ ያገባ ሰውና ያገባች ሴት ከሆነ ደግሞ ትገደላለች በድንጋይ ነው የምትገደለው ይገርማል ባለፈው ሳምንት ነው እኔ በቃናት ቢዳ የሚባለው በቲቪ ነው አንድ ነግሪያቸው ነበር ቢዳ የሚባለው ቃና ቻናል ስለ አባ ስለ እናትና ስለ ሚስት እንትናገር ነበር የሚስት መብቷና ክብሯ በዚህ አይነት መጠበቅ አለበት የእናት ደግሞ ከዛ የላቀ ነው እናትህ በጣም ወላ ተቁል ለሁመ ኡፍን ወላ ተንሃርሁማ ኢላላ ክርስቲያኖች ነው ሌላ ፎቶ አመጡና ምን አሉ እስላም እኮ ግራፋት በላት ደብድባትና ጨቆናት የሚለው በእግር ህርገጣት እኮ ነው የሚለው እስላም ብለው ስላም ጥተው ያ ፎቶ እንትኑ እንደ ፊልም ነው የሰሩት ምን አደረጉ በትልቅ አለንጋ ነው የምትሉት ኩርማ ጃርገው በቃ ይደበድባታል እሳት ጫሃለች እሷት ይደበድባታል ይህ እኮ ነው እስላም ያዘዘው ይላሉ እስላም እኮ እንደዚህ አርገህ ምታት ጀርባው እስከሚያጥ ድረስ ደም እስከምትወጣ ድረስ በቃ እስከምትድረስ በቃ ይቀጠቅጣታል እሱ ከዛ ምን ይላሉ እስልምና እኮ ነው ያዘዘው ይላሉ ያሾፋሉ ያን በእንትኑ እኔ አሁን ጥያቄው ምንድነው ለምንድነው አንድ ሰው ዚና ካደረገ 100 ጀልዳ ጀልዱት ወይም ግረፉት የሚለው ለምንድነው አለይሰ ዚና ደስተው 10 ደቂቃ ብቻ አይደለችም የአስር ደቂቃ ደስታ ለምን በመቶ ኮርማጅ እንትን ይላል ከኔ ጋር እውነቴ ነው እኔ አንድ ሰው ላደርግ አሁን እፊቴ ያለው አቡ አኒስ ወንድሜ አንድ ብለህ ቁጠርና ትገርማላችሁ ለምንድን ነው አላህ ስብሓነ ተዓላ 100 ጀልዳ ስጡት የተባለው እሺ አንድ ልበል እስቲ መጀመሪያ ደረጃ አላህ ስብሓነ ተዓላ በቁርአን መከረህ ብዙ ምክር ነው ያወረደው ዚና አታርጉ ያለ ነቢያችን ሰለላሁ ዐለይሂ ወሰለም በመቶ የሚቆጠሩ ሐዲሶች ተው ዚና ጥሩ አይደለም አሉ። ይህን ሁሉ ነገር እምቢ ብለህ ጀርባህን ሰጥተህ በእግርህ ረግጠህ ግድ የለኝ ሆነሃል አይደለም? ይህ አንደኛ ነው። ያዙልኝ አንድ በሉ። ሁለተኛ ቃለ ለከሱም ሚስት የለችም፣ የሴክስ ጉዳይ የስሜት ጉዳይ አትቻልክም፣ ያክጹም ጹመህ የዛ የእናንተን ሻህዋ ያለውና በጣም እንትን የረበሸ ነገር በጾም ግደለው አሉ ነቢያችን። እምቢ አልክ፣ ያም እምቢ አልክ፣ ሁለተኛም እምቢ አልክ። እሺ ከዛ በኋላ ምን አለ? ثم قال لك اوض بصرك ለዚህ ሁሉ መድኃኒት በቃ ሴት ስታይ አይንህን ጨፍን አሳልፋት፣ ብዙ ፊልም አታይ፣ ብዙ የሴት ፊት አታይ፣ ይህ ነገር በጣም ጠንቅ ነውና ከዚህ ታገሳለህ። በርዱ እምቢ አለ። እምቢ አልክ አይደለም? ثم قال ولا تقربوا الزنا انه كان فاحشه وساء سبيلا በጣም መጥፎ ነው፣ ጨለማ ነው፣ በጣም ውርደት ነው እና በጣም ብልግና ነው ዚና አታርጋለህ። የአላህ ቃል እኮ ነው። እባክህ ዘንበል ምንድነው ዚና ምናምን ብለህ ደግሞ ጀርባህን ሰጠሁ ለዚህ። እሺ ከዛ ቀጥሎ አንድ ሰው ያገባ ሊሆን ይችላል፣ ግን ከሚስቱ ጋር መረካካት የለውም፣ አይረካም ከሚስቱ ጋር ወይም ደግሞ ብዙ አይወዳትም። ጠይብ አላህ ስብሃነ ወተዓላ ወደ ሸይጣን እንዳትሄድ ብሎ አራት ፈቀደልህ። ሱብሃነላህ አልዓዚም። ባለነው ጊዜ አራት ማግባቱ ቀላል ነው፣ ብዙ ችግር የለውም። እና እስከ አራት ፈቅጃለሁ አለ። ይህም ነገር ጥሰህ ላዚና ነው የሚሻለኝ አልክ። ስድስተኛ ቃለ ለካ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ያው ለዛ ወጣቱ የመጣው ምንድን ነው ያሉት? ስማ አሉት፣ ዚና ፍቀድልኝ ሲላቸው ምን አሉት? ስማ እስቲ አሉ፣ አሁን እህትህ አለች። አንድ ሰው መጥቶ ዚና ሲያደርጋት ደስ ይላል? አልፈልግም አሉ። ጠይብ እናትህ ዚና ሲያደርጋት ደስ ይልሃል? ምንስ ሁሉ አልፈልግም አልወድ ማለት። ጠይብ የማትፈልገው ለምን ለሰው ትፈልጋለሁ ብሎ ደግሞ መከሩት። ይህ ምክር ለሱ አይደለም፣ ዳይሬክት ሊለሱ ቢሆንም ለእኛ ነው። ጠይብ እንደገና ወደ ጠይብ ለምሳሌ አንተ አሁን እዚህ ፊቴ 250 አላችሁ አይደለም? በበድሩ 120 ምናምን ሊኖሩ ይችላሉ። እንደገና በባይሎክስ 50 አሉ፣ እስከ 400 ሰዎች አሉ አላችሁ ልጠይቃችሁ። አሁን አንተ ከእናትህ ጋር እየሄድክ ወይም በአንድ ቤት ቁጭ ብለህ አንድ ሰው መጥቶ እናትህን በዚና ቢገናኛት ደስ ይልሃል? ጠይብ ከዛ የባሰ ደግሞ ልንገርህ፣ አባትና እናት አብረው አሉ። ተመልከቱ እንግዲህ አባትህ እናትህ አብረው አሉ፣ አንተ የነሱ ልጅ ነህ። ጠይብ ሚስትህ አባትህን ከድታ እዛ ሄዳ ዚና ብታደርግ ምን ይሰማሃል? አንተ አባትህን ከድታ፣ ሁለተኛ አንተ ልጅዋ ነህ፣ ብልግና ነው የሰራችው። መጥቶ አንድ ሰው ሻህዋውን አፍስሶ ሄደዋል፣ ምን ይሰማሃል አንተ? ጠይብ አባትህ ቢሰማስ ሚስቱ ዚና ስታደርግ ቢሰማ ምንድን ነው የሚሰማው? ይገድላታል። መግደልም ሲያንሳት ነው አይደለም? ይህ ሁሉ ጥሰህ ዚና ይሻለኛል ብለሃል። ጠይብ ከዛ በኋላ ሰባተኛ ጠይብ ዘነይ አላህ 80 ጀልዳ 100 ጀልዳ ሲል ወይም ደግሞ ርጀማቸው በድንጋይ አድርገው ሲል ዝም ብሎ አይደለም፣ ወደዛ ለመድረስ ነው የፈለኩት። ጠይብ ስምንተኛ እሺ ዚና አደረክህ። እሺ አንድ ሰው አየህ፣ እስተግፍር ወስጡር ነፍሰክ እስተግፍር። ኬፍ እስተግፍር? ያቱዋከ አርባ አሽኻስ አራት ሰዎች ብልትህ በብልትዋ ገብቶ በአይናቸው አዩ። አዑዙ ቢላህ ምን ሸይጣን ረጂም። ያሐሰል ሃዛ ጠይብ ኢዛ ማ ሐሰል ማ ፊ ጀልዳ ማ ፊ ረጅም። ወላኪን ኢዛ ሐሰል አራት ሰዎች በአይናቸው አይተው አንተ ዚና ስታደርግ ካዩ፣ እንዲያውም ዑለማዎቹ ምን ይላሉ? ሶስት ሰዎች መስክረው አንድ ሰው ከተሳሳተ አራቱም ይጀለዳሉ እንጂ አንተ አትጀለድም። ይህ ሁሉ በቃ እንትን አደረገልህ፣ መከላከያ አደረገልህ። ይህ ሁሉ ጥሰህ በእግርህ ረግጠህ እንደዚህ በቃ ላ ዚና ነው የማደርገው፣ ሰው ያየኝ ነው የማደርገው አልክ። ምን አይነት እንስሳ ነህ ወንድሜ እንደዚህ የምታደርገው? ጠይብ ከዛ በኋላ የቁሉ ስብሓነ ወተዓላ አዛንየት والزاني فجلدوا كل واحد منهما 100 جلدة قم بهما ثم رأفة دمو يعني سو سبسبه ستجلدات شو قتال له بل يانت رهرهن إذنتن دايس سمع عليه بلو اسكمي مترس نعم ولا تأخذكم بهما رأفة هزبه اللو تسبسبه جمعاك أندزي تسبسبه سيقرف هلو سو ما يتعلبت مكناثم تمهرت اندي وسد عبرة اندي هون اللاتشو انا بزي بزوت ملأكتها اللي اشي كذا قتلو ويقول النبي صلى الله عليه وسلم ويقول العلماء لا تثبت جريمة الزنا إلا بثلاث بسوست نقر نو زانيا لما لتكفلك لانديت سيت زانيا ينبال نقر كافر كاسوتا ويم شرموت قلتش ويم نزي يسيت هذا رنتش ويم دمو كغالي غازي نادر الله بتل لي مؤمن كونتش يسيت وا بتادرقوم بتادرقوم ينقر كبار ونجلو عندو أرات شهود أرات مسكر بأينات شو هلتم باللي تقنعين تو كايونو عند مكناتهم عند سو السورة قطوة السورة قطوة بألقى ثاني تالي أيثنا البل ما يثبت هذا الشيء انديت نوي تكلكل لنا الله سبحانه وتعالى ندان نقرف ويم ندان نقدل تلك تلك قربنا يا درقو يهين أفرسه نوي هدكو أنتي طيب إذن من الله سبحانه وتعالى جلدوهم عليه طيب عندو أرات شهود ما متأثنو هلتنيا تعترف نفسها هي إن الزنا درقال له بلا كما سكرتش لنمسك رأس فلقم أنا ما كونش ما أثنو سوستنيا بالي لله تسيت كارقزتش يت كيتا متأشون لا تهلن بالي لله ثم بالك لله تليلا مرجع لهم بزينا نيا متأشوا لهم نجي كندا سيد ستنا مريم يعني أوف يا شجن زنا درقال لج فريندا لله كسوت تنيالج نقول ما له ثون دزي بمولو بمولو يسكت حال بعد الدنيا بتكتم بآخرة بأسات نم تكتم ونمله طيب فإذا قذف إنسان إنسانا آخر إذا قذف إنسان إنسان آخر كتاته من جنة وبنل يقول لك شو الله سبحانه وتعالى والله أقول لكم منك كوا الله مني نكوا جبار خالق السماوات والأرض أعلى العليين ليس كمثله شيء من نقر من كاوي إلا إن زينا كادركو لكن يغار يغار يغار سبحانه وتعالى نيابة عنا لن يكون يميزن لنا سلن يتوكلون دزي بتأم إذنة السموال غير السموال هذا الكلام لما نزلت قوله تعالى سبحانه وتعالى والذين يرمون المحصنات إن الزات لو عند سو كتقومات شو أعلم يعني زنا بتادرقم بتادرقم على من يأتوا بأربعة شهداء فجلدوهم 80 جلدة نعم ولا تقبلوا لهم شهادة طيب قال سيدنا سعد سعد بن عبادة فجلدوهم جقنانو قبزنو بطعم بطرنت قبطون لكندام بسامي هونو سونو دمو عند يتوددتشو بحريات نبارتشو غيرة غيرة كنات يمي بالو محمود هونو غيرة مش مذموم بتقام بمستو كباد انت النبرو مستو انكوان كسوغا لما تنياتنا كسوغا كوند ماورات سايهون يعني بتأم كانت نبرو يعني سوان أبوك أمي هاد سو نبر راسوس نصه نو مسودمو نصه بالتهاني مفلق سو نبر تمام. يقول سعد هذه الآية لما نزلت والذين يرمون المحصنات ثم لم يأثوا بأربع شهداء يهن جر كمتا تعجب كوست أكنو فقال يا رسول الله ماذا تقول؟ قال النبي صلى الله عليه وسلم أنا ما أقول هذا ربك الذي يقول. ماذا يقول ربنا سبحانه وتعالى؟ عند سو يعني إكلازي نادر قال ليش بلوك تناقري سمانة جلدانو متجلدو ولال. فغضب سعد بن عبادة يقول يا رسول الله أنا مستي كريلا سو تنيتا جمع ستة درقيا يهوات هيجي أرات مسكرنا ما متأو من نكهر يا نبي صلى الله عليه وسلم إني أقدلو الله نجي دمت باطن موت أنجي يالي. فالنبي صلى الله عليه وسلم ابتسم فقال أتعجبون من غيرة سعد؟ وقال والله إني لأغير منه وربنا سبحانه وتعالى والله أغير مني ومنه ولذلك حرم الفواحش. ودا زينا مياك عرف نجر حرم ليش لغيرته. طيب من غيرة مستون أشون دموج النهوتش استودوا على أن ملس ربنا لا يظلم من العباد أحد. من نو متو جلدا جلدوت متو جلدا جلدوت سمانة جلدا جلدوت يالو من نو بجمر استي استي شنكلاتنا السراهون إبراهيم سراجنو لا أبو سلمان نشو لا. طيب من نو ندزي هالو قادينو مفتينو لا. أقول لكم من الذي قال؟ يقول نقول الذي أمر بهذا هو من صفته أرحم الراحمين. يا أزانوش أزان يتبالو يرهروهن رهروه رهروه طاسونه شيخونه منونه منونه حتى لو كانت أم النات راسوا بتهن. إني أنا قرر لنقرأ شو عند بوش النات عند واند اللي جنيا اللات أوف أوف أوف ياريش يانك باك كويت تاسات دقواليش. هل يعقل إساث أمتثاء لجواب إساث التاس قباو شنقلات يقبلوان واند بوش يقبلو إنهم عند سو مطبين كاون لكندا نبرو متونو. طيب أهون السواب ودا إساث لماس قبات تجلالش تفلقالش أتفلقب. طيب بابي أولى الله سبحانه وتعالى يسون باريا مرفين لتنكاوهم أيفلقهم. لكن جاء بهذا القانون نسميه قانون أو شرع لأنه يستحق هذا العبد يهون هلو أهون يتقص كل الله سبات سمنت دنبر هلو أفرسو أفرارسو سو أرات سوتش يأيوت زنا سيادرك إن كان مجدل إن كان جلدة لذلك قبى ويتشال له الودم. إذن الله سبحانه وتعالى من باب أولى أي ود له اللاتشن لزينه ونقدي ونثينه كريستيان تواتشو يهود تواتشو كافر تواتشو. يا مسلم من تقول لا إله إلا الله محمد رسول الله ين اينت كوشاشاوش بمول ارقفرق اسلكاچو مكنياتو مصدات يميبال اونت ينو لك يعني انت يدركو ان شاء غفر لك وعفى عنك. ولذلك علماءچو يعني علم ادب سينغرو منالو اغلي كوني زنا يدرغي من يدرغي معصيه يدرغي يعاقب اتبلوالو. من قال هذا منهم الشيخ محمد صالح بن عثيمين لا ينبغي لنا فلان عاصي يعاقب بهذا العقاب أتبلو بكناثم ألا شركم الكفر من دون من لو يستحق العقاب وانتني قبال يقبال قطعتي قبال بلو. ليش؟ لأن هناك باب آخر إن شاء عذبه وإن شاء غفر له سبحانه وتعالى لا يسأل عما يفعل سبحانه وتعالى ونحران ستشال له بل ما أنهم يتأيقوا. ولذلك يقول سبحانه وتعالى فدمدم عليهم ربهم بذنبهم فسواها يعني إن الزهز بدم بارقد متمتعشو سياطفاتشو مجرشا من عليه ولا يخاف عقباها. الله سبحانه وتعالى يهن نجر سيادرق متو عند شماغلي عند ملاج عند دانيا عند شرطة عند جنرال عند منقست متو أي تأيكم معقب يلوم الله سبحانه وتعالى فعل ما يشاء. السلام عليكم. إذن مدنو من لو مجرشا وندموش اندزي أنت ونثينو عقيدة شن يخدش يخدش يخدش تقالش يخدش عقيدة شن بدم دم بدم بدم ميارقو يهراتشو إقالي زينا عدر قالش مارتكو كوشاشا وننا وردتو للسوا بتشاكو عدلم أبات واننا نتوا وندموش وان أهتشوا بل القدر قبيلة نفسها كقبيلة أكوالك وشر متعلش يبالال يهن هن اللي يمتعو ملاسه انجزي سلال كنو. ولذلك نسأل الله أن يحفظ لساننا وأن يحفظ أمتنا كلها من هذه الأوساخ. أهن أن السلام لك شيخ حمد موسى وندماتشن فقادنيا كهونو عند قماش ساعات لطياك انا ما لسكت نغر نو موساچو يچمرالو لاند قماش ساعات كذا بحالا كن لنغي زغج نهون يا لذي عند سو دمو اندزي كايتوبيا تنس ويدو ايتوبيا يالس ولمثالي ከአዲስ አበባ ተነስቶ ወደ ጎንደር ወይም ጎጃም ሲሄድ ቀስር ያደርጋል። እኔ ሳው ለምሳሌ ከዚህ ወደ ኢትዮጵያ ሲሄድ አዲኑ ቱሉዲ አዲስ አበባ ሆኖ አዲስ አበባ ያያለው በመቆይበት አንድም ሁለትም ሶስትም ወሮስ ቀስር ማረጋችልም ያው ሱ እንዳስተማሩት ማለት ነው። ከዛ በኋላ ከአዲስ አበባ ለምሳሌ ወደ ክፍለ ሀገር ሲሄድስ ከኢትዮጵያ ከአዲስ አበባ ወደ ክፍለ ሀገር ቢሄድ ሰላተ ቀስ ማድረግ ይችላል ወይስ አልችልም? ወይም ደግሞ አንድ ሰው ከታገ ስለሆነ ምናልባት ቀስ ማድረግ ካልቻለ ከጎነው ወደ አዲስ አበባ ሲመጣ ቀስ ማድረግ ይችላል? በዚህ ጉዳይ በጣም ተከራክረ ነበር ካንዱ ወንድሜ እሱማን በስልክ ያዳመጠኝ ነውና ኢንሻአላ ማይ ከነን ተለቃለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ ጀዛኩም الله خير ሜማክሳል ለፈለፍ ነበር ወነቴ ነው ወንድሜ አቡ ሰልማን ባይኖር ኖሮ خلاص ዝምቤ ለፈለፍ ነበር። አላ ኩል ሐል ወንድማችን ፍላጎታችን ጀነት ነው እንደ ስምህ እንግዲህ ጀነት ይሁን ሰፈርህ ነው ማለት። አላ ኩል ሐል አንድ ሰው ተሳፋሪ ከሆነ ካንድ ቦታ ወደ አንድ ቦታ ከተሳፈረ يعني يشرع له قصر الصلاه ታቃላችሁ ይሄን በሰፊ ነው የተማርነው። ላኪን አንዳንድ ዑለማዎች እንደሚሉ የተወለድክበት አገር እና ያደግክበት አገር ወደዛ ከሄድክ ግን بين العلماء خلاف يقولون يعني እንትን قصر እንትና ያስፈልግም ለከቱም ወደ አገርህና ወደ አባተ ወደ እናትህ ወደ ተወለድክበት አገር ስለገባ ይላሉ። እሱ አሁን ጥያቄው እሱ አይደለም። ጥያቄው ግን ከዛ ተወለድክበት አገር ከአዲስ አበባ ወደ ጎንደር ብትሄድ ሐት من تقصر انجي بهولا سوستن يتكافن بعدن ناغر شلال مكنياتهم بسفي نو يتمارنو يي نغر لكن اهون يي نو مياطراتو وند فلاغوتاچن تياقيو يي نو وي ملسو سو نو وي استي اندغنا اجي هاوطان نا ياو مياسچغر نغر قصر تارغالله وي يملو او تارغالله انجي. نعم مايك فري. وعليكم ورحمه الله وبركاته. ይሰማል መሰለኝ ያው ካልተሰማ ተነግሩኛላችሁ። ኡስታዝ ትላንትና አንድ ጥያቄ ጥያቄ ጠይቄ ነበረ። በትክክል ስለ መልሱን ስላልተመለሰልኝ ድጋሚ ዛሬ ጠይቃለሁ። ትላንት ደክሞት ስለነበረ ነው ዝም ያልኩት። ወደ 5-6 ዓመት ይሆነዋል ከሴትዮዋ ምንም ነገር ገንዘብ አይሰጣትም፣ ምንም ነገር አያደርግላትም እና በጣም ተቸግራ ነው ያለችው። እና አሁን የባል ሀቅ እንዴት ነው? የባል ሀቅ ይይዘኛል ወይ ብላ ነው ልጅቷ የፈራችው። የባል ሀቅ ትላንት አስረድተውኛል፣ እሱ ገብቶኛል። ግን መምታት ምናምን የለም። ግን እሱ ከእሷ በቃ ምንም ነገር አይፈልግም። በሳምንት አንዴ ብቻ ቤት መጥቶ አድሮ ይሄዳል። እና ባልና ሚስት ናቸው ወይ? በአጠቃላይ የባል ሀቅስ እስከ ምን ድረስ ነው? ማለት አሁን ገንዘብ ካልሰጣት በድሏታል ነው የሚባለው። ልጆቿ ሁሉ አሉ፣ የእሱ ቤተሰብም ሲመጡ እሷ ነገር የሚናገረው ነገር የለም። ግን በቃ አይፈታትምም፣ መፍታትም አይፈልግም፣ እሷም መፍታትም አትፈልግም። ግን ይኖራሉ በቃ እንደዚህ ዝም ብለው እና ለዛ ነው የጠየኩት። የባል ሀቅ ያልኩት ለዛ ነበረ። ከገባሁት ሰላሙ አሌይኩም ወራህመቱላሂ ወበረካቱ። ማይክ ፍሪ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እንግዲህ እኔ መልስ ሰጥቻለሁ፣ ሼክ አቡ ሰልማንም ይጨምራሉ ኢንሻአላህ። ትናንትና ተጠይቆ ነበረ፣ እኔ ረሳሁት መሰለኝ። አለኩል ሀል እህቴ አንድ ነገር አለ። በመጀመሪያ ደረጃ ሁላችን ማወቅ ያለብን ኒካሁ የሚያወርደው በዚህ አዱንያ የባልና ሚስት ኒካሁ የሚያወርደው ሁለት ሰዎች ብቻ ናቸው፣ ሶስተኛ ያላቸው። አንዱ ባልየው ነው አይደለም? ነገሩን አጥንቶ ሁሉ ነገር እንትን አመቻችቶ ኒካሁ ሊያወርደው ይችላል። ከሌላ ሰው የለም፣ አባትም እሷም ራሷ ኒካሁ ልታወርድ አትችልም። ይህ እንደ መሰረት እንያዘው። ሁለተኛ ነገር እኔም በጣም የሚያበሽቀን ነገር አለ። ሴት እኮ በእስልምና ተዋርዳለች እኮ ተጨፍጭፋለች እኮ ተበድላለች እኮ። ይህን ነገር አንድ ላኢላሃ ኢላላህ ሙሐመድ ረሱሉላህ የሚያዝል ሰው በልቡ ያለ ሰው ይህ መናገር የለበትም። ሰው እንዲያውም ያኒ ሴት እንዲያውም በእስልምና የላቀ ክብር ነው የተሰጣት። እህቴ ስሚኝ በደንብ። ይህች ሴት ባልዋ ከሷ ጋር አለ አይደለም? እሺ፣ አይቀልባትም፣ ከሷ ጋር አይተኛም፣ ሀቋን አይጠብቅም። ጠይብ ያኺ ምንም እንትን የላትም። ይህ ነገር 4 ወር ትጠብቅ፣ ገፋ ቢል 6 ወር ትጠብቅና የህግ ሰው ነች፣ ሸርዓዊ ነች። ቃዲ ቤት ትሄድና ሁሉ ነገር ትነግራለች። ክስክስ አድርጋ ትነግርና ቃዲ ያያል፣ ያስጠረዋል፣ ይጠረዋል። እሱ ይመጣል። ለምን ወይም ባልሆን ወይም ፍታ ነው የሚለው። ምንም አይነት ምክንያት ከሌለው እዚህ ላይ ነው እንግዲህ የቃዲው እንትን መብት ኒካሁን ያወርዳል ማለት ነው። ላኪን ከላስ 6 ዓመት ስላልመጣ እኔ ኒካህና ውርጃለሁ ልትል አትችልም። እሷ 100 ዓመት ባይመጣም 100 ዓመት አገር እያለ እምቢ ቢላትም እሷ ህግ ነው የምትከተለው እንጂ በሽቃ አኩርፋ ያኔ ኒካህና ውርጃለሁ ለማለት አትችልም እህቴ። ይህ ደግሞ የሴት መብት መግፈፍ ማለት አይደለም። ህግ ሰጥቷታል። የሁላችሁ ማህከማ አለ፣ ህግ አለ። እዛ ሄዳ 5 ደቂቃ ነገሩ ልትቋጨው ትችላለች። ስለዚህ ህግ እንከተል እንጂ ሴት አልተዋረደችም፣ ያን መብቷን አልተገፈፈም። ደግሞ የእሱ ሀቅ አላት። የእሱ ሀቅ ባሏ እስከሆነ ድረስ የእሱን ሀቅ መጠበቅ አለባት። ጠይብ ሀቋ ተገፈፈ፣ ሀቋ መብቷን እንደዚህ አለ። ኸላስ ያ አኺ መሐከማ አለ አይደለም? ሽምግልና አለ አይደለም? መታረቅ የሚባል አይደለም? ካልታረቀ ደግሞ መንገድ አለው ይህ ነገር እና እስከዚህ ልና ሼክ አቡ ሰልማን ደግሞ ትንሽ ይህ ነገር ኮመን ዲዚዝ ነው፣ ያኒ የሁላችን በሽታ ስለሆነ እሳቸው ደግሞ ትንሽ ጨምሮ ይሰጣቸው ነኛል። የምጨምረው ነገር የለም፣ ግን ምንድን ነው አንድ ነጥብ ተናግረሻል አንቺ። እንዲህ አይነቱን ጥያቄ በነገራችን ላይ ባለቤቶቹ ራሳቸው ቢጠይቁ ኑሮ የበለጠ ግልጥ ይላል። ሌላ ሰው ሲጠይቅ ልክ እንደ ባለ ጉዳዩ ሆኖ መጠየቅ ስለማይችል ለመልስም ያዳግታል። እሱ መፍታት አይፈልግም፣ እሷም መፈታት አትፈልግም ብለሻል። መፈታት ካልፈለገች መፍታት ካልፈለገ የመፈታት የፍቺ አጀንዳ አይነሳም ማለት ነው። ግን ባልና ሚስት ናቸው ወይ አጅነቢ ናቸው ወይ ከሆነ ጥያቄው አጅነቢ አይደሉም ኒካህስ ካለ ድረስ ነው መልሱ። የሚስቱን ሐቅ በግንኙነት እና በቀለብ አጉድሏል እስላም እንዴት ያየዋል ከሆነ ጥያቄው የሚስቱን ሐቅ ያጎደለ ሰው የውመል ቂያማ ይጠየቃል። እንኳን የሚስቱን አይደለም የማንኛውንም ሙስሊም ሐቅ ያጎደለ ይጠየቃል፣ በተለይም የሚስቱን። የሚስት ማለት የቅርብ ሰው ጉዳት፣ የቅርብ ሰው ክስ ከማንም የበለጠ ይበልጣል፣ ይገዝፋል። ለምንድን ነው የእናት ሐቅ ከባድ የሆነው? የእናት ክስ ከሌሎች ክስ ገዘፍ ያለው ለምንድን ነው? የሚስት ሐቅ የሚስት ክስ ገዘፍ ያለው ለምንድን ነው? ቅርብሽን ሰው ማስደሰት ካልቻልሽ፣ ለቅርብሽ ለሚንከባከብሽ ለሚወድሽ ሰው መሆን ካልቻልሽ ለሌላ አትሆኝምና ቅጣቱም ገዘፍ ያለ ይሆንብሽ በማለት ነው። በጥቅሉ ሼኻችን ሼኽ ኢብራሂም እንዳሉት ኒካህ አላቸው ወይ ከሆነ ኒካሁን ባልዮ እስካልፈታ ድረስ ኒካሁ አለ። እሷ መፈታት አትፈልግም ትችለዋለች ማለት ስለሆነ እናመሰግናለን ትግስቷን። እሱ መፍታት አይፈልግም፣ የልጆቹን እናት መፍታት አይፈልግም። ያው ዝም ብሎ ማሸት ነው የሚፈልገው። ጦሃራ ቀልብ ካለውና ከአቅሙ በላይ ሆኖበት ከሆነ አላህ አውፍ ሊለው ይችላል። ካልሆነ የውም አልቂያማ ይጠየቃል። አሁንም ደግሞ እሷ ሸሪዓ ፍርድ ቤት ሄዳ መብቷን መጠየቅና የምትፈልገውን ነገር ማስደረግ ትችላለች። እሷ መፈታት ካልፈለገች እሱም እንደዛው ካልፈለገ ቁና ጉድሎ ከሆነ አላህ ጋር ይተሳሰባል። ሐቄ ስለጎደለብኝ መብቴን ማግኘት አለብኝ ብላ ከፈለገች ሸሪዓ ፍርድ ቤት መሄድ ነው። ምከሩልኝ ከሆነ እሱ ይግባና እንመክረዋለን። የሚስት ሐቅ ከባድ ነው። ሚስቱ የከሰሰችው ሰው የውመል ቂያማ ወራዳ ነው የሚሆነው። ወላሁ ተዓላ አለም። ወላሁ አለም። ናም ወንድሞች እና እህቶች፣ እኔ ያላልኩት ነገር ሼክ የጨመሩት ትልቅ ነገር አለ። ማንኛውም ጥያቄ በጣም አንገብጋቢ የሆነው ጥያቄ ሲሆንም ራሱ ባለ ጉዳዩ ቢጠይቅ ነው ጥሩ። ወላሂ በጀዋል በጣም በጣም ያሳበዱን ጥያቄዎች አሉ። ጓደኛ እኮ እንደዚህ እንደዚህ ብለህ ጠይቅልኛለች። ለምን ጓደኛሽ ለጓደኛሽ ጠይቃለች? ለምን እሱ አትጠይቅም? አማርኛ አታውቅም ወይስ ያሳፍራታል ወይ ምንድን ነው? ደግሞ አንዳንድ ነገር አለ ሶስተኛ አካል ሲጠይቅ ወይም ይጨምራል ወይም ያጎድላል። ትክክል አይደለም የሚጠይቀው። አብዛኞቹ ደግሞ አብዛኞቹ ሴቶች ወንድሞች እንደዚህ ሲጠይቁ መሽሎኪያ ፈልጎ ይጠይቃሉ። ይገርማቸዋል። ወላሂ ሩክሳ ሩክሳ ታውቃላችሁ። ስለዚህ ባለ ጉዳዩ ቢጠይቅ በጣም ቆንጆ መልስ የሚያገኘው እሱ ነው። ምክንያቱም ሼኹ ራሱ ይህ ነው ብሎ አይመልስም፣ ይጠይቃታል። እንደዚህ ከሆነስ እንደዚህ ለምን አታረግም እንደዚህ ለምን አታረግም ብሎ ከብዙ በኋላ ነው መልስ የሚሰጣት። እና ይህን ነገር የሼኹ ጉዳይ አሁን ያሉት በጣም ጥሩ ነው። እሺ፣ ሌላ ጥያቄ ማይክ ፍሪ። ይሰማል አይደል? ኢንሻአላህ። ምንድን ነው የኔ ሀሳብ፣ አንዳንድ ጥያቄ ብቻ ጠይቁ። ኡስታዞቹ ለኮፊ ብሬክም አልወሰዱም። ቅድም ኮፊ እያልን እየጻፍን ነበረ፣ አልሆነም። አንዳንድ ጥያቄ ብቻ እየጠየቃችሁ ለጥያቄያችሁ ደግሞ ማብራሪያ አትስጡ። ጥያቄ ከጠየቃቸው ጥያቄውን ብቻ ጠይቃችሁ ከዛ እነሱ ማብራሪያ ይሰጥ ካሏችሁ ማብራሪያ ይሰጧቸዋል። ጀዛኩም አላህ ኸይር። ማይክ ፍሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ማይክ ይሰማል? ጀዛኩም አላህ ኸይር። እኔ ማይኬን ተናጠቅኩ ብዬ በጣም ተናድጄ ነበር። አውፉ ብያለሁ። እንሻአላህ የእኔ ጥያቄ ኡስታዞቻችን፣ ለው ኻድ አሐዱን አዕራድ ናስ ፊ አዕራድ ናስ፣ ግን ከተወሰነ ጊዜ በኋላ እንግዲህ ያው ቶበት መጣ ቶበተ እነዚህን ሰዎች ክብራቸውን ያጎደፈ ሰው አንድም የተለያየ ቦታ ሊሆን ይችላል አያገኛቸውም። ቢኖሩም እነዚህን ሰዎች ሂዶ ይህን ብያለሁ ይህን ብያለሁ አንዳንዱ ቅድም ሲሉት እንደነበረው በተለይ ክብርን የሚነካ መጥፎ ነገር ከተናገረ እና ሂዶ ከተናገረ የበለጠ ነገሩ ሊሰፋ ይችላል። ያ ሰውዬው ማሻአላህ አንተ ሙስሊም ስለሆንክ አውፍ ስለጠጋ አውፍ እያለሁ አይልም። በተለይ በእኛ በሀገራችን ባህላችን እንደስ ሲባል በመጥፎ ጠረጠርከኝ በመጥፎ አነሳኸኝ ብሎ ሌላ ችግር ስለሚገባ እንዴት ያድርግ? ተውብቷል፣ ወደ አላህ ተመልሷል። የሰዎችን ሀቅ እዚህ ላይ ምን ያድርግ? መሽኩራን ማይክ ፍሪ። بسم الله الرحمن الرحيم والحمد لله صلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم تسليما كثيرا إلى يوم الدين. حميت تلك وانجلنا حسنات نمي بلا نقرنا ينن كباد وانجل تلالك كمي بلو وانجلوش بلو إمام الذهبي تكسوتال إمام الذهبي من كبائر الذنوب ترى الله كم يبالو ونجلوش أندو الغيبة ما ماتنو بلوال اللهم ولا يغتب بعضكم بعضا أندو ليلاون أيمو ما مات مالت وندمون يسراو بهونا مدفو سرا بل اللبت ما انسات مالت هنو يسراون يسراون هنو يالسراون كهونا نمي ما يبالال زنبلو نقر مج أنو تلك ونجلنو ከሰው ልጅ ስህተት አይጠፋምና እኔ ተሳስቼ በነዴት ተገፋፍቼ አንድ ወንድሜን ወይም አንድ እህቴን አመኋት፣ ያንን ሐሜት ተጸጸትኩበትና ተውበትኩ ነው ጥያቄው። በሚተውበትበት ጊዜ የተውበት ሸርጥ 3 ነው ወይም 4 ነው። ይሄ የተሰራው ወንጀል ከሌላ ሰው ጋር የሚገናኝ ከሆነ ተውበቱ አራተኛውን ሸርጥ ይመለከታል። እሱ ምንድነው? ያንን ወንድም አውፍ ተመጠየቅ ነው። እስቲህላል ይባላል። ገንዘብህን ወስጄብሃለሁና አውፍ በለኝ፣ አመቻለሁኝና እንዲህ አድርገኝ። እስቲህላል ይባላል። በቃ ያድርግብሃለሁና እንምታረገኝን አርገኝ ብሎ እንምታረገኝን አርገኝ ብሎ ያኒ በግልጽ መንገር አለበት ነው። ግን ይሄንን ነገር ሲናገር የተሰራው ወንጀል የበለጠ የሚያባብስ ከሆነስ? ለምሳሌ አንድ ሰው ልጁን እንደው አባለጋን አንልምና ቢስምበት፣ እንዴት የኔ ልጅ አውጥተህ ትስምብኛለህ ቢል፣ ወይ ደግሞ ከኪስህ 30 ብር ቸግሮኝ ወስጀብህ ነበር ቢለው፣ ለመጨረሻ ጊዜ እንደ ሌባ ቆጥሮ ስሜን ያጠፋዋል፣ ወይም ደግሞ ይሄንንማ ካደረክ ልጄን ከሳምክብኝ ወይም ስቴን ካሰብክብኝ እንዲህ ካደረክብኝ እገላሃለሁ ብሎ የሚነሳሳ ከሆነ፣ ወይም ደግሞ አውፍታ የሚጠየቀው ሰውዬ ስሙ ባይታወቅ የት እንዳለ ባይታወቅ ወይም ቢሞት ወይም አደጋ ላይ ይጥላል ተብሎ ቢታሰብ፣ ዑለማዎቹ የሚሉት እንዲህ አይነት በሆነበት ወቅት ጉዳዩን ለሁለት እንከፍለዋለን ይላሉ። አንደኛው ይህን ሰው ማግኘት የማይቻል ከሆነ ወይም ደግሞ የሞተ ከሆነ እስትግፋር ይደረግለታል ይላሉ። አላህ እንዲምረው እስትግፋር ይደረግለታል። ዱዓ ከተደረገለት እስትግፋር ከተደረገለት በሐሜቱ ፈንታ ይተካካል ይላሉ። ያውም መጸጸት ካለበት መቶበት ከተወበተና ከተጸጸተ በኋላ። ለምሳሌ እኔ ወንድሜን አኺ ፊላህን አማሁት ማማት የለብኝም ከአላህ ዘንዳ ያስጠይቀኛል። ነገ ምህም ወንድሜ የውመል ቂያማ አላህ ፊት አቅርቦ ሐሰናት ይረከበኛል። ወይኔ ማድረግ የለብኝም ነበር ብዬ ይህንን ነገር ከተጸጸትኩበት ሐሜቴንም ካቆምኩኝ የተውበት 3 የሆኑትን ሸርጦች ካሟላሁ በኋላ ይችን ጥፋቴን ማማቴን ብነግረው ችግር ይፈጠራል፣ የበለጠ ብጥብጥ እንላለን ብሎ ካሰበ የሞተ ከሆነ ይሄ ሰውዬ ቅድም እንዳልኳችሁ እስትግፋር ነው የሚያደርግለት። ያለ ከሆነ ደግሞ በጥቅሉ ይጠይቀው ይላሉ። እንዴት በጥቅሉ? የሆነ ጥፋት አጥፍቼብሃለሁኝ አውፍ በለኝ ይበለው። በጥቅሉ አውፍ ያስበለው በጥቅሉ አውፍ ካላስባለው ካለገርከኝ አውፍ አለልህም ካለው ያመዛዝን ምንድን ነው የሚያመዛዝነው? አውፍ ነግሬው አውፍ ላስብለው ወይስ ደግሞ የበለጠ ሙሲባ መጥቶ ሌላ ችግር ውስጥ እንገባለን? ያመዛዝንና ችግር ውስጥ እንገባለን ምንም ጥርጥር የለብንም። ምንም እንደው አያጠራጥርም። መጣላታችን ነው መጋደላችን ነው የሚል አይነት አህዋል ላይ ከደረሰ አይገረውና ዱዓ ያድርግለት እስትግፋር ያድርግለት አላህ ዮመል ቂያማ ያስታርቃቸዋል የሚል ዑለማዎች ራእይ አለ። ባዕዱል ፉቀሃ እንደዚህ የሚባል ነገር የለም መጠየቅ መጠየቅ ነው ምን ሲባል አንቀዥቅዦት አማ ወይም ድንበር አለፈ ይገረውና ያረገውን ያርግ ያሏሉ። ራእዩ ሰሒሑ ወላሁ አለም ትክክለኛው የሚመስለኝ በጣም ትልቅ አደጋ ይደርሳል ከተባለ ጠቅለል ባለመልኩ ጠይቆ አውፍታ መጠየቅ ነው። ግልጽ ሳይጠየቅ እምቢ ካለ እንኳን ሂዶ ለብቻው እስትግፋር ማድረግ ነው። ምክንያቱም ሸሪዓው የሚፈልገው አንድ ሰው ከአንድ ሰው ጋር ቀረቤታ ኑሮት አልሙስሊሙ አኹል ሙስሊም ላ የظልሙሁ ላ የሕቂሩሁ ወላ ዩስሊሙሁ ብሎ ሶፋ እንዲኖር መሰሉ ልሙእሚኒነ ፊ ተዋዲህም ወተራሑምህም ወተዓጡፊህም ከመሰል ልጀሰድ ልዋሒድ እንዲኖሩ እንጂ በሆነ ሰበብ ኃይለኛ ችግር ውስጥ እና ኃይለኛ ብጥብጥ ውስጥ ተገብቶ ችግር እንዲፈጠር አይፈልግም። እና ይሄኛውን ራእይ ነው የምንደግፈው። ወላሁ አለም። ሼክ ኢብራሂም፣ እኔ አሁን እንግዲህ የምጨምረው ነገር ቢኖር አንድ ነጥብ ነች። እሷ ምን መጀመሪያ ደረጃ ወንድሞች እና እህቶች፣ ወንጀል ዑለማዎቹ በሁለት ነው የሚከፍሉት። አንዱ በአንተና በአላህ ያለው ዘንብ ነው እንዳልኳችሁ በፊት ኢንሻ ገፈረ ለክ ኢንሻ አዘበክ ሀዛ ይርጃ ኢላላህ ስብሓነሁ ወተዓላ እና ሁለተኛው ግን ከሰው በሰው በዒባድላህ ያለህ ወንጀል ነው። አሁን ስጠቀስ የቆየው በሙሉ ይህን ነገር ነው። እኔ የምጨምረው ነገር ትንሽ ዑለማዎቹ ያሉ ምንድን ነው ሼክ እንዳሉት መጀመሪያ አመዛዝኖ ወላ ሄዶ ተሕሊል ከነሱ መጠየቅ ከቻለ ይህ ነው ዋናው ቅድሚያ የሚሰጠው ይህ ነው። ይህ ነገር ካልቻለ አሁን ሼኹ እንዳሉት በአጠቃላይ እንደዚህ እንደዚህ በጣም ባንተ በጣም መጥፎ ተናግረ ነበር ወይ መጥፎ ነገር ሰርቸ ነበርና አፉ በለኝ ለአላህ ብለህ ይህ ሁለተኛ ደረጃ ይዛል። ሶስተኛ ደረጃ ይህን ነገር ሁለቱም የማትችል ከሆነ ተስተግፊር ለሁ አሉ አይደለም። እኔ አራተኛ የምጨምረው ምንድን ነው ይህ ሁሉ ካልተቻለ አለ እንዲያውም ከስትግፋር በፊት ዑለማዎቹ ያስገቡት አንድ ሰው ሰውን የሚያማ መቼ ነው? ብቻውን ሆኖ ነው? ብቻውን ክፍል ዘግቶ ለምሳሌ እገሌ እኮ ሌባን እኮ ነው እገሌ እኮ ያኔ መጥፎ እኮ ነው የሰው ገንዘብ እኮ ይበላል ብዬ ብቻን አልናገርም። ከሰው አድርጌ ነው ሀሜታ የሚባለው ሰው ከሰው ሆኖ ነው። እና ምን አሉ ዑለማዎቹ በነዛ ሰዎች መካከል ወንድምህን ያቋሸሽክበት ቦታና እነሱ ባሉበት አጽናው ይላሉ። ይህ አራተኛ ኛ ነው። ለምሳሌ ፍላጎታችን እኮ መጥፎን እኮ ከሴቶች ጋር እኮ ነው የሚሄደው ፍላጎታችን እኮ የሰው ገንዘብ እኮ ይበላል ምናምን ብዬ ከሰዎቹ ጋር አማሁት አይደለም። ይህን መድኃኒቱ ከተባለው ጭምር ማለት ነው ሸክ ካሉት ጭምር እነዛ ሰዎች ስታገኛቸው በጥሩ ነገር አመጉሰና ከፍተኛ ደረጃ ሰጥተ ፍላጎታችን ሱብሃንአላህ አልዓዚም ያኺ እንደዛ ሰው ጠባይ እኮ አላየሁም በጣም ጥሩ ሰው እኮ ነው እና አላህን የሚፈራ ሰው እኮ ነው ከሚስቱ ጋር ከእንትኑ ከቤተሰቦቹ ጋር ይክ ማር ወለላ እኮ ነው የሚኖረው ብለህ አጽዳው ይላሉ። በዚህ ኢንሻአላህ ተካከል ይችላል። እሺ ሌላ ጥያቄ እንግዲህ ማይክ ፍሪ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ይሰማል? ያ ጀማ ይሰማል? ጀዛኩሙላህ ኸይረን። ይሰማችኋል? አልሐምዱሊላህ ረብል ዓለሚን። እኔ እንኳን ጥያቄ አይደለም አልሐምዱሊላህ፣ አቡ መሐመድ እና ኡስታዞቻችን ሁለቱም ኡስታዞቻችን ሐሚድ። ሰላሙ አለይኩም ወረህመቱላሂ ወበረካቱ። ማሻ አላህ፣ አላህ ይጨምርላችሁ፣ አላህ ያቆያችሁ። እኔ መጠየቅ እንኳን የምፈልገው አንድ ሶሪ አባት፣ ባለፈው ኡስታዝ ሲያስተምሩ በደንብ አዳምጣቸው ነበር እከታተል ነበር እና ነበራቸው እሙ ሰልማም አቡ ሰልባን በጣም ተወገባ ብላ ብዙ እንትን ዱአ አድርጋም እንደነበረ በጣም ተከታትያለሁ እና ላለማስረዘም ጉዳዩን ወደ አጭሩ ስመለስ ያው እሷ ሳቸው ወደ አኺራ ከሄዱ ረዲየላሁ ዐንሁ ወደ አኺራ ከሄዱ በኋላ ረሱል ሰለላሁ ዐለይሂ ወሰለም አግብታ እንትም ቆይታ ነበር እና ስለዚህ በአኺራ ሚስት መሆን ፈልጋለሁ ብላለች። ግን ኡሙ ሰለማ በመጀመሪያ አቡ ሰለማን ተወዳቸውም ስለነበረ እዛ ጋ ቃል የተጋቡት ነገር አለ። ለማን ነው ኡሙ ሰለማ ረዲየላሁ ዐንሃ ለማን ሚስት ነው ልትሆን የምትችለው? ለረሱል ሰለላሁ ዐለይሂ ወሰለም ነው በአኺራ ወይስ ለአቡ ሰለማ ነው? ለምን ሁለታቸውንም ተወድ ስለነበረ ማለት ነው። جزاك الله خيرا لا لا ما بسات نو السلام عليكم ورحمة الله وبركاته بسم الله الرحمن الرحيم يا أم سلمة سمعت شو أم سلمة تقولوا يقلت أبو سلمة سلامات حاتها مربوطة هنا أم سلمة يبالال النبي عليه الصلاة والسلام بالبيتنا شو أبو سلمة مبال بالنا برات شو درو عند سو ወደ ጥያቄው ስመጣ አንድ ሰው አንድ ሴት ሁለት ወይም ሶስት ባል ከኖራት ሁሉቹም የጀነት ሰዎች ከሆኑ ማንን ነው የምታገባው? የመጀመሪያውን ነው? የወደደችውን ነው? በአኺራ ነው ምርጫ የሚሰጣት? ምርጫ ከሆነ በምንድን ነው ምርጫ የሚሰጠው? የዑለማዎች ኺላፍ አለበት። ግን ኺላፉን የሚቋጨው እናታችን ኡሙ ሰለማ ራሳቸው ያወሩት ሐዲስ ነው። ረሱልን አለይሂ ሰላቱ ወሰላም ከማግባቴ በፊት አሉ አቡ አንድ ሐዲስ ሰምቼ ነበር። ምን? ማንም ሰው የዱንያ በላ ካጋጠመውና ችግር ከደረሰበት የሆነ ሙሲባ መጥቶ ያለው ንብረቱን ሀብቱን ከነጠቀው ኢና ሊላሂ ወኢና ኢለይሂ ራጂዑን اللهم اخلفني خيرا منه እኛ ወደ አላህ ነን ያላህ ነን ወደሱም እንመለሳለን። አቡ ሰለማን ባሊን ወሰድክብኝ ከሱ የተሻለ ተካኝ እንደማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን اللهم اخلفني خيرا منه ካለ አንድ ሰው አላህ Subhanahu Wa Ta'ala የወሰደበት ነገር ይተካለታል ሲሉ ሰምቻለሁ አሉ ኡሙ ሰለማ። ባሌ በጣም ወደው የነበረው አቡ ሰለማ ከዚህ ዓለም በሞት ተለየ ረዲየላሁ ዐንሁ ሞተ። ሲሞት ነብዩ አለይሂ ሰላቱ ወሰላም በሐዲስ የተናገሩት ተዛለኝና ኢና ሊላሂ ወኢና ኢለይሂ ራጂዑን اللهم اخلفني في مصيبه اللهم اجرني في مصيبتي واخلفني خيرا منه يدرسብኝ ሙሲባ አንተ ራስ ጠግነኝ ያመለጠኝ ያጣሁት የሆንኩትንም በተሻለ አርገህ ተካኝ የሚለውን ሐዲስ ነብዩ ስላሉ ብቻ አነበብኩት ቀራሁት አልኩት አሉ። ግን ማን እንደ አቡ ሰለማ ያለ ሊገኝ ነው አልኩኝ አሉ። ነብዩ ስላሉት ብቻ ዝም ብዬ ማለት አለብኝ ብዬ አልኩት። ከዛም በኋላ ነብያችን አለይሂ ሰላቱ ወሰላም ዒዳዬን ጨርሼ የምጣድ መጋገሪያ ሞዶ የሚባለው ወይ አከምባሎ የሚባለውን እየሰራሁኝ ቀናስል እሳቸው መጡ ወይም ሌላ ሰው ልከውብኝ ላግባሽ አዎ እስኪ አይሆንም እኔ አይሆንም አልኩ። ነብያችን ሰሙን አለይሂ ሰላቱ ወሰላም ለምንድን ነው አይሆንም ያልሽው? ለሁለት ምክንያት ነው አሉ። አንደኛው እኔ በጣም ቀናተኛ ነኝ ከርሶ ሚስቶች ጋር ተፎካክሬ የፈለኩትን ነገር ማድረግ እንዳመቷ ነው። ሐፍሳ 18 አመቷ ነው። እናታችን አይሻ 12 13 ምናምን ነው። በቃ ቆንጆ ናቸው። እነሱ ጋራ እኔ አልፎካከርም አልችልበትም። ቅናቱ አለብኝ አያስቀምጠኝም። ልጆቼ ልሆን ነው ወይስ ለባሌ ልሆን ነው? እና አይሆንም አልኩኝ አሉ ነቢያችን አለይሂ ሰላቱ ወሰላም። ኡሙ ሰለማ ቅናት የምትይውን አላህ ያስወግድልሻል፣ ዱዓ አደርጋለሁ። ልጆች የምትይውን እኔ ድሮ ሳንቺ ጋር የመጣሁት እኮ ልጆችሽን ልገዝሽ ልርዳሽ፣ በኋላ ሳያቸው ሌላ ሰው ናቸዋል። የመጨረሻ ረክታለች፣ ተደስታለች። ለካ አላህ ነቢያችን አይዋሹም፣ ወማ የንጢቁ አኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ፣ በዚህ መልኩ ነው የሚሆነው አልኩ። በኋላ ጨነቀኝ። አቡ ሰለማን ነው ማገባው በጀነት ወይስ ነብዩን ነው? እኔም ወደው ነብዩን ነው አሉ። አንደኛ የመጨር ከአቡ ሰለማ እጥፍ ይበልጣል። ሴቶች በነገራችን ላይ መጀመሪያ ባላቸው ላይ ነው ጥምጥም የሚሉት፣ ሌላ አላህ አለው ብለው አያስቡም። ችግር የሙ ሰለማን ችግር ማለት ሳይሆን እኛ ያለንበትን ነው። ለአላህ ብዙ አለው። በቃ እንደ ስክር የሚያደርግም እብድ የሚያደርግም ለአላህ ብዙ አለው። በአኽላቁ፣ በትህትናው፣ በቸርነቱ፣ በፍቅሩ፣ ጊዜ በመስጠቱ፣ በመሰበሩ፣ በመቻሉ የተለያዩ የሆኑ የሚያስደስቱ ከማል የሚጠበቁ በባህሪዎች የተሻለ ለአላህ አለው። ነቢዩን ስታገኝ ዓለይሂ ሰላቱ ወሰላም እሳቸው ወማ ረሕመታቸው ዓጂብ ነው፣ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ነው፣ ወኢነከ ለዓላ ኹሉቂን ዓዚም ነው። በጣም ገረማቸውና እኔ ውስጤን ሲከብደኝ ጠራኋቸዋል። ያ ረሱላላህ ቸው ለበይክ አንድት ሴት የሆነ ሙስሊም ባል ታገባለች፣ ይሞትባታል። እሷም እሱም የጀነት ሰው የሆኑ እሷም ሙእሚን ሆና ጀነት ብትገባ የትኛውን ባሏን ነው የምታገባው ብዬ ስጠይቃቸው፣ ቃለ ዓለይሂ ሰላቱ ወሰላም ሂየ ተኽታር፣ ለእሷ እድሉ ይሰጣትና ሁሉም ቆንጆ ነው ጠይቃቸው፣ ቢኹሉቂሂ ፊ ዱንያ፣ ዱንያ ላይ ባለው ትህትናው ነው የምትመርጠው አሉኝ። ዱንያ ላይ ባለው ትህትናው ነው የምትመርጠው አሉኝ። ያ ኡመ ሰለማ አሉኝ፣ ለበይክ አረአይቲ አየሽ፣ ለቀድ ፋዘ ልኹሉቁ ልሐሰኑ ቢደረጃት ልዑላ ፊ ዱንያ ወልአኺራ፣ በዱንያም በአኺራም ይሄ ጥሩ ስነ ምግባር አኽላቅ የሚባለው ነገር የመጠቀ እኮ ነው፣ ትልቅ ደረጃዎችን ነው የሚያስጎነጽፈው አሉኝ ብለዋል። ለማን ነው የማን ሚስት ነው የምትሆነው የሚለውን ባጭሩ ለመመለስ የነቢዩ ነው የምትሆነው። ምርጫው ለማን ነው? ለሚስት ነው። በምን ነው የምትመርጠው? በአፍንጫው ነው ወይ በሀብቱ ነው ወይ በእግሩ ነው ወይ በቁመቱ ነው ወይ ሲባል በምንም አይደለም፣ ዱንያ ባለው አኽላቁ ነው። ለሚስቶቻችሁ ጥሩ አኽላቅ ይኖራችሁ፣ ለልጆቻችሁም፣ ለጎረቤቶቻችሁም፣ ለትምህርት ቤት ጓደኞቻችሁም፣ ለስራ ባልደረቦቻችሁም አኽላቅ ጥሩ ነው። ሹክረ ለኩም። አረዘምኩት ሳላስበው። ማይክ ፍሪ። ሰላም አለይኩም፣ ይሰማል? ማለሽ ኡስታዝ፣ ስራ ላይ ሆኜ ስለተጠራው ነው የሄድኩት። ጥያቄውን ልቀጥል። በአንድ ወቅት ስራ ቦታ ላይ ሆነን ማለት ነው፣ ወደ አንዱ ቦታ ስሄድ ያገኘሁትና አጋጣሚ ላይ እንትን ያለ ነው፣ ጅዳ ውስጥ ነው በምሰራበት ቦታ ላይ ማለት ነው። 10 ሴቶች አሉ አንድ ላይ የምንሰራ ጀማዓ ማለት ነው። አስሩን በአጋጣሚ ሳያቸው ሱረቱል የሱፍ ላይ ይቀራሉ። ሱረቱል የሱፍን ማለት ነው። አይሰማ? ሱረቱል የሱፍን ይቀራሉ ሁሉ ነው። ሱረቱል የሱፍን ሳይቀሩ አይውሉም። ያን ይሄንን አጋጣሚ ለምንድን ነው እንደዛ እንትን የምትሉ ስላቸው፣ ሱረቱል የሱፍ ላይ እኛ የተፈቱ ሴቶች ናቸው አብዛኞቹ፣ አንዳንዶቹ ደግሞ አላገቡም። ባል ያመጣላችኋል ሱረቱል የሱፍን ከቀራችሁ ብላቸው ይህንን እንትን ይላሉ። ሁለተኛው ደግሞ ያን ሱረቱል የሱፍ ከጨረሱ በኋላ ኢንዶኒዚ ነች ይህን የምትላቸው፣ ዱዓው ደግሞ ምንድን ነው ያን ሱረቱል የሱፍ አለጡል እንደጨረሱ አላሁመ፣ እኔ ማቀው ይህንን ወደ መስጊድ ስንሄድ የምንቀራው ዱዓ ነው። እነሱ ግን ምንድን ነው የሚሉት? አላሁመ ጃአልና ፊ ቀልቢ ኑራ ወፊ ሰሚኢ ኑራ ወፊ በሰሪ ኑራ አልሙ፣ ይህንን እንትን ዱዓዎች ይቀሩታል ማለት ነው። እስከ መጨረሻ ያለውን ማለት ይህንን ቀርተው ይህን ምንድን ነው ያንን የፈለግነውን ሰው ለምን የምናገባውን ሰው ኑር ሆነን እንታየዋለን ብለን እንትን ብላን ይህንን ሁልጊዜ እየከረሩ መስሪዎቹም እንዶኒዚዎቹም አብረው እንትን ይላሉ። እና አንዷን የሀላ አግኝቼበታለሁ ብላ በዚህ ይህንን ምን አይነት እንትን ልስጣቸው? ያኔ ደሊል ሰጥቼ እንዲህ ነው የምልበትን ይህንን አስረዱኝ። ጀዛከላ ሄር ሹክረን። ማይክ ፍሪ። እህቴ ምሽካት፣ አሁን ያቀረብሽውን እኔና ሼኻችን ሼክ እብራሂም እስከምትጨርሽ ድረስ በደንብ አልሰማንሽም፣ በጣም እየሳቅን ስለነበረ ማለት ነው። እህቶቼ፣ ሱረቱ ዩሱፍ ባል አያመጣም። ሱረቱ ዩሱፍ ጋራ የተገናኘ ምንም ባል ጎትቶ የሚያመጣ ነገር የለም። እነዛ ልጆች ከየት ነው ያመጡት? እንዴት ነው ያመጡት? እንግዲህ መጠየቅ የሚያስፈልገው በሐቂቃ ለነሱ ነው። ግን ሁል ጊዜም የማሳስባችሁ ነገር ባል ማለት ልክ እንደ ምግብ እንደ መጠጥ ሪዝቅ ነው። ሪዝቅ ደግሞ በአላህ እጅ ነው። ማንም ሴት ሪዝቋ ሲጠብባት ያ ረዛቅ አንተ ሪዝቅ ለማንም ባሪያህ የምትሰጠው ጌታ ብላ እጇን ዘርግታ በሌሊት ተነስታ ዱዓ ማድረግ አለባት። ዱዓው ግን የነቢያችንን ሱና አለይሂ ሰላቱ ወሰላም መሰረት ባደረገ መልኩ እንጂ ማታ ተሰብስቦ ሱረቱ ኒሳ ሱረቱ ዩሱፍ ቢቀራ የሚመጣ ነገር የለም። ሱረቱ ዩሱፍ እኮ የአደመ ቢስ ሴቶች ታሪክ ያለበት እኮ ነው። ወንድም በሐራም ለአስገድዶ ለመድፈር ሙከራ ያደረጉ ሴቶች ታሪክ ያለበት ነው። የጨዋ ወንዶች ታሪክ የተጠቀሰበት እኮ ነው። ሁልጊዜም ሴቶች በመልካችሁ አይደለም ባል የሚቀርባችሁ፣ በቁንጅናችሁ አይደለም ባል የሚመጣላችሁ። ባል የአላህ ሪዝቅ ነው፣ አላህ ጎትቶ ያመጣዋል። እናንተ ግን ለአላህ መሆን ይኖርባችኋል። መጀመሪያ እንዴት ነው ለአላህ መሆን ማለት? የመጀመሪያው ለአላህ መሆን ማለት ዚና የሚባልን በቀጥታም በተዛዋሪም መተው አለባችሁ። ዚና የሰራች ቦይፍሬንድ ያላት ሴት በሐራም ትጻጻፍ፣ ትደዋወል፣ ትጠቃቀስ የነበረች ሴት አላህ ከሚቀጣባት እኔ ባይኔ ካየሁት ብዙ መቀጫዎች መካከል በጣም ቆንጆ ውበት እያላት የሚያጓጓ ገላና ሰውነት እያላት ወንዶቹ ሁሉ አትሆነንም ብለው እንዲያስቡ ያደርጓታል ያደርጋል አላህ። ስለዚህ እነዚህ ሴቶች ሱረቱ ዩሱፍን መቅራታቸው ሱረቱ ዩሱፍ እንደው በባል ጋራ እንደው ሲወራ እንኳን ሰምቼ አላቅም፣ ዶዒፍ በሆነ ሐዲስ እንኳን ሰምቼ አላቅም። ባል ለሌላቸው እህቶቻችን በዚህ አጋጣሚ እንደው ዱንያ ውስጥ ትልቅ እርካታ ማለት በኢማን የሚወዱት ባል ጋራ መኖር ነውና የሚወዳቸውን የሚወዱትን የሚያከብራቸውን የሚያከብሩትን ባል አላህ ይስጣቸው። በቢድዓ አዲስ ፈጠራ በመፍጠር ባል አይመጣምና በነቢዩ ሱና አለይሂ ሰላቱ ወሰላም የሚያኖራቸው ሱረቱ ዩሱፍ ማስቀራት ሳይሆን ከሱረቱል ፋቲሃ አንስቶ እስከ ሱረቱ ናስ የሚያሳፍዛቸው ሌሊት ተነስተው እንዲሰግዱ የሚያግዛቸው አደበኛ ባል አላህ ይስጣቸው። ቀልባቸውን ወደ ዲን አላህ ይመልስላቸው። ዱንያ ላይ ልጅ ወልዶ መሳም ከባል ጋራ የፍቅር ህይወትን ማሳለፍ ለሚፈልጉ ኢማን ላላቸው አጥፍተው የሚያውቁ የተወበቱ ለሆኑ ሳያጠፉ ክብረ ንጽህናቸውን ለጠበቁ መልካቸውን መለስ ስላለም ስማቸውን ባልሆነ ነገር ለጠፉ እህቶቻችንም አላህ ይድረስላቸው። አላህ ስብሓነሁ ወተዓላ ይጠብቃቸው። በጥቅሉ ሱረቱ ዩሱፍ የባል ማምጫ መድኃኒት አይደለም፣ ማን ነው የባል ማምጫ ልክ እንደ ቡዳ መድኃኒት እንደሚባለው እንትን ነገር አይደለም። ባል ለማምጣት ወደ አላህ መመለስ አደብ መያዝ ነው ነው። ሹክራን ነው። ሰላም አለይኩም ኡስታዝ ሼክ ኢብራሂም ይጨምሩ። አሰላሙ አለይኩም ወረህመቱላህ። ነገሩ እንግዲህ ተቋጭቷል። ሼክ በሙሉ እንትን ነው የሰጡት፣ ሙሉ መመለስ ያለበት ተመልሰዋል። እኔ በስ አንድ የአቂዳ ነገር ልናገር እፈልጋለሁ፣ አቂዳን ልጨምርበት። ሼክ ምንድን ነው ያሉት? ርዝቅና ጋብቻ አንድ ነው፣ እውነታቸው ነው። ናም ወላሂ አርዝቅ ወልአጀል ወዘዋጅ ይህ እነዚህ ሶስቱም ሌሎቹም በተለይ እነዚህ ሶስት በአላህ እጅ ናቸው። እኔ አንድ ምሳሌ ልስጣችሁ። እኔ ኢብራሂም ስራጅ ነው ስሜ አይደለም፣ ጠይብ አባቴ ስራጅ ነው። አሁን እንግዲህ አላህ ነው ከአባቴ ጀርባ ያወጣን እሱ ነው። ቆንጆ ጠይብ። አሁን ልጠይቃችሁ፣ እናቴ አባቴ መጥቶ ለቤተሰቦቿ እገሌ የምትባል ሴት ስጡኝ አለ። እሺ የእናቴ ባለ ቤተሰቦች በሙሉ በሀገር ያሉ በውጭ ያሉ ምን ያሉ በሙሉ በል ጨምርላቸው፣ የዓለምን ሕዝብ በሙሉ ተሰብስበው ይህች ልጅ ለአንተ አንሰጥም ቢሉ ይችላሉ? አሁን እኮ ነው የምላቸው። አሁን እኔ ከተወለድኩበት ጀምሮ አሁን ነው የምጠይቃችሁ። አላህ ካላለው አልልም አይባልም። አሁን አላህ ካላለው ይሰጣሉ አልፈዋል። ይህ ነገር ሳይጋቡ ነው እንደዚህ የሚባለው። አሁን ግን አሁን ቤተሰቦቿና የዓለም ህዝብ ቢሰበሰቡና ይህቺ ሴት እኮ አንሰጥህም ብለው ለአባቴ ሊከለክሉት ይችላሉ? ወላሂ ቱመ ወላሂ አይችሉም። ለምን? እኔ ከሁለታቸው መካከል መፈጠሬ ከሀምሳ ሺህ ዓመት በፊት ሰማይና መሬት ከመፈጠሩ በፊት ከሀምሳ ሺህ ዓመት በፊት ጽፈዋል። አላህ ኢብራሂም የሚባለው ከስራ ጀርባና كحليمة امتبالو انتنو النات يوت على تابلو تصفوال اون فاطمة امتبالو متى اباتين لتاغبا اتشلم اني كنسل ولد الچلم الچلم الچلم يعني تقلال الچلم مكنياتهم اني كاباتي جربانا كناتي جربانا موطاو سلازي ولتم ماغبات اللباچو يفلقون حيل بمتا يلما كل كلمه تشل فطره يلم مكنياتهم دالكواچو ابراهيم يبالو كولتچو ماكل موطات سلاللبت نو بزي ايمان لمنا تهدم وندبوچنا تج ميستيات احسو وين بالي اطاش سيت والله بزي ايمان هلت نجر متاترفيو مجمر ايمانش عقيداش بتام بتام سبون يعني بوليش هونال بونيش بتام يتصدى ايمان نو ميسيت ان شاء الله سبحانه وتعالى لانه الشاجي السنو يميكلكل السنو بلا سلام منش هلتنيا دمو افوتا اغنيتش رف بلا تتنيالش خلاص يني بال المطا بقى اندزي بي يني بال المطا ርክ እንደ ርስክ እንደ አጀል ስለሆነ ስላልመጣ የኔባል ገና ስላልመጣ ነው ብለሽ ርፍት አግኝ ነው ምልሽ ኢንሻአላህ ስለዚህ እህቶች በተለይ እህቶች በሐላል የሚገኝ ነገር በሐላም አትፈልጉት ወንድሞችም ላ በሐላል የሚገኝ ነገር በሐራም አትፈልጉት ነው ምለው ማይክ ፍሪ السلام عليكم ورحمه الله وبركاته مصباح يلم اوكي مايك تولو تولو يوسداتشو مايك فري اوكي ثانك يو اني زيغا تشغراچو منم لي غاواني عالشال مني كنانته غار كلش بيا يلم دي حافظة علش حافظة حافظة حافظة الأمين الأمين اوكي مايك وسد حافظة علش اوكي حافظة مايك وسد جنة قزة الأمين تلو تلو بلو يا السلام عليكم ورحمة الله وبركاته يسمعك؟ يسمعك؟ يعني تياكي مالتني الجالين يعني مستمثلت إن سيرالا ويدا موسيسف وكانا سيارك وكان يجوش وان ديادرك تايكو هالله إن بملو ساعت عند اللي جيشتو عمل عالتين ሲበላ ነው እንጂ ሲጽፍ በቀኝ እጅ ብለሽ አታስከትጁ ጭንቅላቱ ይነካል አልሽኝና ይሄን ያለችን ከአዲሱ ከየት ሰምተውን አላወቁም እና እኔ ደግሞ ሐዲሱን በትክክል ባላስተውሰው አይሻ ረዲየላሁ አንሃ ባወራችሁ ሐዲስ መሰለኝ እርሱ ያስተካክሉኛል ነብይ ሰለላሁ ዐለይሂ ወሰለም ነገሮችን በሚያደርጉ ሰዓት በቀኝ እጃቸው እንደሚቀናቸው እንደሚያደርጉ ናይ ነገር እንዴት ነው ማልማ በቀኝ እጅ አድርግ ማለት አለብኝ ወይስ ሲበላ እሱ አንዳለች ሲበላ ብቻ ነው ይሄን እንት ለመጠየቅ ፈልጌ ነው ገዛ እሺ ጥያቄው ደርሰዋል እህቴ ከሐዲስ ነው ከቁርአን ነው አናገረችው እንጂ እንት ነው ያለው على كل حال ሐዲሱ የሚለው አንቺ እንደጠቀሽው ነቢያችን ሰለላም ሁሉ ጥሩ ጥሩ ጥሩ ጥሩ ነገር የሆነው በቀኝ እጃቸው ያደርጉ ነበር حتى ጫማ ሲለብሱ መጀመሪያ ቀኝ ይለብሳሉ ከዛ በኋላ حتى ሲታጠቡ ገላቸው ሲታጠቡ መጀመሪያ በራሳቸው ውሃ ያፈሱና ከዛ ቀኝ ጎናቸው ከዛ ግራ ጎናቸው እንትን ያ መጥፎ የሆነ ለምሳሌ እንደ ስቲንጃ ያኔ እንትን የነጃሳ ቦታን ማጽዳት የመሰለ ነገር እና እንደዚህ መሳሰሉ ደግሞ በግራ እጃቸው ያርጉ ነበር። ስለዚህ መጻፍ ወንጀል አይደለም። መጻፍ እንዲያውም ያኒ አላህ ሱብሃነ ወተዓላ علم الانسان بالقلم ስላለ በቀኝ መሆን አለበት እንጂ ደግሞ ምን አመጣው በግራ አስለምዲው ጭንቅላጥ ይሆናል ምን ይሆናል ምን ይሆናል ይሄ ከኪስዋ ነው። ስለዚህ በቀኝ እንድጽፍ እንዲያውም አርጊው ለዱንያም ለአኺራም እሱ ነው የሚጠቅመው ነው ምለው። ስለዚህ እንደዚህ መሳሰሉ ሐዲሶች በጣም የሚገርሙ ሐዲሶች አሉ። አንዷ ባለፈው ሳምንት ምላ ጠይቀኛለች ያኒ ቀዳሜ ካጠብክኮ ያኒ ሴቶች ማለት ነው ቀዳሜ ልብስ ካጠቡ ደሃ ነው የሚሆነው አለችኝ። ደሃ ቤተሰብ ነው የሚሆነው ቀዳሜ ልብስ ማጠብ ክልክል ነው በሸርዓችን ብላ ጠየቀችኝ። خلاص እንግዲህ እንደዚህ ሆነ የሴቶች ፈትዋ አለ እንደዚህ እና መጠየቁ ጥሩ ነው። በጣም አሁን ስለጠየቀሽ ነገሩ ተከፈተልሽና በራልሽ አይደለም። እንደዚህ ብዙ አንደነቀም جاهል የማያደርገው ነገር የለም። جهልነት በጣም ብዙ ነው የሚያረጋው ሱብሃንአላህ። እና ምንም እንትን የለውም ይሄ ነገር ጥሩ ነገር በቀኝ ግራ ነገር ደሞ መጥፎ ነገር በግራ ብናደርገው ይሄ ነቢያችን የተውልን ሱና ነው ሼክ አለኝ። እሺ ማይክ ፍሪ ሌላ السلام عليكم ورحمة الله وبركاته ما يكيب سمطان لك اوكي انا يمياو عند سرابوتا تقتمين بمن نصار نتيجة كما تيكو يميا يصلاة تقتمين نبار وقتو صلاة الاسرة نبار جمامي ساقدو سووش نبارو سرابوتا لي እኔና ይሄ ስራ ቦታ ላይ የምንታወቀው ሆነ ሰው ሰላተ ላስር ላይ ያ ሁለተኛው ረካ ላይ ነበር የደረስነው እና የሚቀረን ሁለት ረካ ነበር። ሁለቱን ነበር ተነስተን ለተነበረብን። ይሄ ሰው ግን ሁለት አልነበረም ተነስቶ የሞላው ማለት የሰገደ አራት ወደ ስድስት ረካ ተነስቶ ሰገደ። የቀረው ያው ሁለት ነበር የሚቀረው እና መጨረሻ ላይ ለምን ስድስት እንደሰገደ ሲጠይቀው እኔ ሰላት መጀመሪያ ነበረብኝ በ10 አመቴ ነበር እና አሁን እኔ የጀመርኩት ግን በ18 አመቴ ነው እና ያን ቀዳ ያወጣሁ ነው ሰላት ፈርድ ሰላት በሰገድኩም ቁጥር ሁለት ነው የሚሰግደው እና ለዛ ብዬ ነው ያለኝ። እና ከዚህ በመነሳት የሚጠይቀው ጥያቄ ምንድነው? አንደኛ ሰላት ዋጅብ የሚሆነው በ10 አመት ነው። እሱም ያለው ምንድነው በ7 አመታቸው ዘዟቸው እንዲካሉ በ10 አመታቸው ግረፏቸው የሚል ሐዲስ አለና ስለዚህ ያው ዋጅብ የሚሆነው በ10 አመት ነው። አንድ ሰው ዋጅብ የሚሆነው በሰላት። ሁለተኛ ደግሞ ያው ማናችን አብዛኞቻችን ያው ሰላት ዘግይተን የጀመርን ሰዎች ይኖራል በዛ ወይ በ10 አመት ወይ በ15 አመት ላይ ሆነ ይችላል። እና ያን ያለፈንን ሰላት በሙሉ በዚህ መልኩ መስገዱ መሰረት አለ ወይ የምል ነው ጥያቄ። ኢንሻአላህ ጥያቄ ግልጽ ከሆነ ማይኩን ፍሬ አጠብቀዋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። السلام عليكم ورحمة الله وبركاته. وندماتشين علي عمران نحسلين يا كرب كوتي يا عصر صلاة سستقدي أقدمة سكاجو تككل هذا اللم كبزو قون نسن الملكات وعندنا يا ملت أون صلاة لما ملات كإمام غارة تكتلو بميسقد بتوقت ረካዓን በመጨመር አይደለም መሙላት እንኳን ካለበት መሙላት ያለበት። ለምን ከፈርድ ሰላት ሩክን የሚባል አለ። ለምሳሌ አሁን ቂያም ሩክን ነው፣ መቆም ሩክን ነው፣ አንድ ረካዓ መስገድ ሩክን ነው። ከሩክን ላይ መጨመሩን እያወቀ መጨመር ሰላት ያበላሻል። ግልጽ ከሆነ አላቅም። ለምሳሌ ዙሁር ሰላት 4 ረካዓ ነው፣ 5 አርጎ ቢሰግደው ሰላቱ ይበላሻል። ተሳስቶ ካልሆነ በስተቀር ወይም ደግሞ ተሳስቆ ለመጠገን ወይም ደግሞ ቀዳማው ጫ ብሎ ከኢማሙ ጋር ተነስተው 6 ሲያረጋው 7 ቢያረጋው የሚሰግደው ረካዓ ሆኖ ይያለ ሶላት ሆኖ ይያለ ሶላት ነገር በመሰረቱ ጥሩ ሆኖ ይያለ አሰጋገዱና ሁኔታው ህገወጥ ስለሆነ ሶላት ሁሉ ሊበላሽ ይችላል። ስለዚህ ሶላቱን በዚህ መልኩ ቀዳ ለማውጣት መሞከሩ ትክክል አይደለም። አንድ ሁለተኛ ደግሞ ሶላት واجب የሚሆነው በ10 አመት አይደለም። ነብያችን አለይሂን ወድሪቡሁም عليها بعشر وفرقوا بينهم في المضاجع ብለዋል። ልጆቻችሁ 7 አመት ሲሆናቸው ሶላትን ይለምዱ ዘንድ አስተምሯቸው እዘዟቸው። 10 አመት ሲሆን የበለጠ እንዳይንዘላዘሉ ምቷቸው። ከአላህ ዘንድ አጅር የሚሰጣቸው ግን ቡሉግ በሚሆኑበት ቀን ነው ጊዜ ነው። 15 አመት ሊሆን ይችላል ከዛም በፊት 14ኛው ሊሆን ይችላል። ይዱ ይዱ ወይ 15 አመት መሆን አለበት አላመተል ቡሉግ። አንድ ሰው ቡሉግ የሚሆነው ቡሉግ መሆኑ የሚታወቅባቸው ምልክቶች አሉ። አንዱ 15 አመት ሲሞላው ነው። ካልሆነ ደግሞ የሴት ከሆነች የወር አበባ ማየቷ ነው። ብቻ ሂዶ ሂዶ ቡሉግ ሲሆን ነው ዋጅብ የሚሆንበት። ከዛ በፊት ዋጅብ አይሆንም። ሀታ ዋጅብ እንኳን ቢሆን ቀዳ ማውጣት የሚደረገው ቀዳ የሚወጣው በዚህ መልኩ አይደለም። ቀዳ ይወጣል ወይ አይወጣም ወይ የአስር አመቱን የአምስት አመቱን እንዴት ነው ቀዳ የሚወጣው? ያልሰገደው ምን ሆኖ ነው? ስላላወቀ ነው ወይ? ሙስሊም ነበር ወይ አይደለም ወይ? ታሪክ አሰላህ ሙስሊም ነው ወይ? አመት ሁለት አመት ዝም ብሎ ያለ ምንም ምክንያት ሲንዘላዘል ሲጨፍር የቆየ ሰው ሶላት ቀዳ አውጣ ይባላል ወይ? ያለፈበት ወቅት መጀመሪያ ሙስሊም ነው ያሰኘዋል ወይ? የዑለማዎች ሰፋ ያለ ኺላፍ ያለ መሆኑ እንደ ተጠበቀ ሆኖ አንደኛ ዋጅብ የሚሆነው በ10 አመት አይደለም በ15 ወይም ብሉግ ሲሆን ነው። ሁለተኛ ቀዳ ማውጣት የሚያወጣበት ሁኔታና ሰውየው ያሳለፈበት ሁኔታ ግምት ውስጥ ተገብቶ ዝርዝር ብይን ወይም ውሳኔ ሲሰጠው ነው። ሶስተኛ ማውጣት እንኳን ካለበት ከኢማሙ ጋር ተከትሎ የሆኑ ሁለት ሶስት ረካዓዎችን ቀጥሎ ጨምሮ በመስገድ አይደለም። የዚህ ሰው የሶላት በዚህ መልኩ ህጉን ሸሪዓውን የተበቀ ስላልሆነ ባጢል ነው የሚሆንበት ነው። والله اعلم الشيخ ابراهيم يجمرون يجمرون نعم وندموتش انل جمر سايحون اني سلا غرمني نو عند نغر لم نغر يفل علم بسميت هيونم انا علم دومو በማንኛውም ነገር አይሆንም። ዒልም የሚሆነው በሶስት ነገር ነው ብለን ተምረናልኛ። አንዱ ሼክ በፊትህ ላይ መቀመጥ አለበት። ሁለተኛ መጽሐፍ በእጅህ እንዲኖር ያስፈልጋል። ሶስተኛ በስክሪፕቱና በእንትን መቀየድ ያለብህ ነገር ይሆናል ማለት ነው። ከዚህ ቀጥሎ እንግዲህ እሱ ሰው የውከት ነው የመጣው ይህ ነገር ያኒ ቀዳ ያወጣው ነው የሚለው ከዕልም ዕልም ነው ከዕልም እንደ ዕልም ነው ወሰደው ትዝ ያለኝ ምንድነው እና ይመስለኛል ብሎ ከሆነ ተሳስተዋል። አንድ ነገር ነው ትዝ ያለኝ። አንዱ በአንድ መስጊድ ገባንና እኔ ነጓደኛዬ ነው ገባነው። ከዛ በኋላ ኢማሙ እንትኑ ነበር ሙሉ ሰላት ነው ያገኘንና ከኛ በኋላ አንዱ መጣ። አንዱ መጣና አንድ ረካ አልፎበታል። አሁን ከኢማሙ ጋር ገባና አንድ ረካ እንዳለፈበት ያቃል። እሱ ወረትኛ ረካ ነው ያገኘው። ግን ከኢማሙ ጋር ሰላም አለ። እኛ ሁላችን ሰላም ስንል ሰላም አለና ወንድማችን ከኔ ጋር የነበረው ምን አለው? ረባክ አንተ እኮ አንድ ረካ እኮ አላመጣህምና ተነስና አምጣ አለ። ለዚህ ብላ የውና ይገላመጥ ነው ያየው። እንዴ አንተ ነው የምታስበኝ ወላ አላህ? ሂሳቡ እኮ እናንተ ቢሆን እኮ ጠፍተን ነበር አለው። አላህ ነው የሚያስበኝ ከ ምን አገባህ አንተ ብለው ትተው ሄደ። በቃ በዚህ አይነት ሰላም እና ይሄ ነገር ዒልም አይደለም ከንቱ ነው ብለውና ወንድሜ ሰውየው ሼኹ እንዳሉት በጣም ስህተተኛ ነው አፎበልኝ ዘለልኳቸው። አቡ መሐመድ አንድ ጊዜ እጅ እየጨመር የሚስማሙ ከሆነ ሐሳብ ያለበለዚያ እጅ እየጨመረ ነው ሄደው እርሶም መንገድ አለበት አውራቸው ዛሬ ነገ ያለች ባትሰግድ ምን ينقر هناك خلاف بين العلماء من يعني من زمان من زمان خلاف بين العلماء وخلاف لنورو اسكيوم القيامة خلاف لنورو نمندنو يهون مدقمون داي هون بين بيشا قنا ساتر يمندنو علماء شو كافر نو يالو قالو بسنفلنا فرد هذا اللهم بلو بيتهم يعني هو كافر كافر خلاص أننا علماء شو منالو لا كافر مهم هونو كو صلاة الفرد واجب هذا اللهم بلو يتهونو قالو هذا اللهم طيب لكن عندنا مجمرة كافر نو يالو سمال لسو بتقام بتقام اتقابلنا بتقام بتقام دسيم المرسنو يسطوات شو مندنو ارن انت سووش عند سو كو صلاةو صلاته الوجب بلو بيسجدم كو كافر نو يقول تملكته صلاته الوجب ميلان ايش بيسجد انداو مسجدو بتشا سايون بيليليتو عند شرك عابس ايه راسو كافر نو لمن صلاه فرد نو ياله الله سبحانه وتعالى نبياتشنم جميع العلماء صلاه كو فرد نو ياله صلاه فرد ادلم سلاله كفرال سلازي ان مندنو خلاف بين العلماء لكن اني اني بطيم مساسلو شيخ حمد مزي لاي يدقفوني هونال ان بزو ادلاوچنا بزو مسرجاو سناطنا عند سو كنچراسو يمايسجد سو سجد تبلو انبيا لي ان تماكرو حديثوم قرانوم تجلصلت اندزي السجن اشافرنج بلو كالسجده هذا يسمى كافر في احاديث كثيره جزيه اندلا طفباچو تمام طيب ايش كافر بلن انغدي بياچوالو مسرته خلاف بين العلماء اني كافر سل ينزع علماءچن تكتيه نو جن عندن علماءچو كافر ادلم يالو قالو ين نجر بچقلاطاچو سيف ارغوت اشي አሁን ካፍር ነው ካልን እንግዲህ ብዙ ቁጣት አለው ብለን እንትንላለን አንዱ ካፍር ብለን እንትን ከተቀስ ነው ሚስቱ ሐላል አትሆንለት አበድ የሷ ባል ሊሆን አይችልም ስለዚህ ተውባ ይበል ይመለስ ይስገድ አለበዚያ ሚስቱ አላጡል ልብሷን ሰብስባ ወደ ቤተሰቦቿ ትሄዳለች እሱ ይመከራል ይሄ ነው እንግዲህ እኔ ከሸሆቻችን የወሰድነው ይሄ ነገር ነው ላኪን ያው በጭንቅላታችሁ ያሰፈራችሁ ሁናክ ممكن አንድ ሰው ይመጣው ይከራከራል እንዴ ገሌ እኮ እንደዚህ ይላል ነብያለሁ ዑለማዎቹ خلاف አላቸው لكن እኛ متين ارجح الاقوال من لو ደሞ እዚ ያሉ ትላልቅ ዑለማዎቹ የበሰሉ راسخين في العلم يبالو ሰዎች حديث قران مقرات يلال من ايت قران نو متقرالت لمثالي نينجا ياسين مالته نو ياسين نا تبارك كهونه لملس له قران جن مندنو شي قران ترى قران استنبل عند سوا متانا كتابون يزو بسم الله الرحمن الرحيم اها ياسين مالته نو اشي بقى انغدي نغرو صدى نغرو بتام ياسين تبارك ቆንጆ ነው ይሄን ጥያቄ በጥያቄ ነው መልሰው ሼኹም እንደዚህ ነው የሚያርጉ ኢንሻአላህ ጥያቄው በጥያቄ ነው የሚመለሰው እኛ ስንማር ምን ብለናል ሱና የተባለው ወይም ዲን የተባለው መጀመሪያ ዲኑ የማን ነው ብለን እንጠይቅ ዲኑ የሁለት ነው ያን ያአላህ እና የረሱል ሸርዕ የሚያወጥት ማን ነው አላህ ወረሱሉሁ ሌላ ሰው ሸርዕ ሊደረግ አይችልም እሺ አሁን ሱና የሚባለው ምን ነው ብለን እንጠይቅ ከሶስት ነገር አያልፍም ነቢያችን ያደረጉት አንድ ነቢያችን ያዘዙት ሁለት ወይም ደግሞ አንድ ሰሃቢ ሲያደርግ ነቢያችን አይፍና ዝም አለ ይሄ አጠቃላይ አነጋገር ነው ማአኑ አንድ ነገር አለ ነቢያችን ያደረጉት እኛ ልናደርግ የማንችለው ለነቢያችን ብቻ የተደነገገ ህግ አለ ነቢያችን ሰለላም 9 አገቡ 9 ናግባ ወይም 11 አገቡ 11 ናግባ ላ ፈጥሩ ይጾሙ ነበር እንደገና ሁለተኛ ቀን እናድርግ ላ እና على كل حال ነቢያችን የሰሩትና ያደረጉት ሱና ይባላል ነቢያችን ሰለላም እንደዚህ አርጉ ብለው ያዘዙ ሱና ነው ሶስተኛ ነገር ደግሞ አንድ ሰሃቢ በነቢያችን ፊት ያደረገው ስራ ነቢያችን ሰለላም ዝም ካሉ ሸርዕ ነው كذي وجهه لله اهون ين طياقه بطياقه نملسو هل النبي صلى الله عليه وسلم بهوتاتشو يالو لمثاله عند لتكسلاستو يعني عثمان بن مزعون يميبالو مجمر يا نبياتش صلى الله عليه وسلم بمدينه وسط سيهدو بهجره سيغبو مجمر يا صحابيه موثو يعني بقيع يميبالو قبر يتقفروا مجمر عثمان بن مزعون يميبالو نو ياسين قرولت طياقه نو انغدي ملسو هل قرولت طيب ባካቹ ሰሃባዎች እነ ስለደከመኝ ቀሩለታሉ ለሃል ቀሩ طيب አንድ ሰሃባ መጣለ ሰሃባ 56 ተሰበሰቡና ያሲን ወልቁርአን አልሐኪም ብለ ቀሩና ነቢያችን አይዋቸው ነዝም አሉ ተከሰተ ይሄ ነገር አልተከሰተም ከሶስቱም ያለው አው ከየት መጣ እንግዲህ ያሲን እንግዲህ ያሲን ከኪሳችን ነው የመጣው ያሲን هذا وحي من الشيطان مع انه قرانه عند سولي كراكرين خلال يا اخي يا شيخ ياسين قرانه نعم ياسين قرانه هيدنا مصحفون كفته ياسين والقران الحكيم الى مجرشا قراونا ياندندو فيدل قطرونا بياندندو فيدل اشرح حسنات الله ي كركر ما يقبل نجر نو ياسين قران نو طيب اهون اني ياسين قران يميبال نغو بدل لملس لوندمي لمثال عند وندمو موت ادلم خلاص قران كونو كتباله خلاص سوره يوسف لمن القرامني ياسين هاي عمت بقى سلشتونال يا اخي سوره الرعد قرا له زالي عندك مانع يا اخو منذ نومي كلكلين ياسين قرآن نو كتب عليه سورة الرعد اقرأ له زاري سورة إبراهيم اقرأ له يميك شكاة سوال له لمن لو قال له ياسين قرآن لمن دي اندازي هذا له ياسين قرآن نو تبارك قرآن نو ألف لام يعني سورة البقرة قرآن نو بزي هذا لم يكهدو لكن إني لنقراشو هون من نايات ياسين انديت نوم التبالو وما تقدموا لانفسكم بلوا يجمرالو يي عندنو انغري كنببرو لنغراچو ياسين بل بانداند موداله اديس مودا يمطاله سبات غزي ياسين ياسين ياسين سبات غزي بل اندو ينغرنيال يي سبات غزي ياسين ياسين يميلوت طازا كهونه نوالو طازا تاقالاچو اهون يموته فيتاچين يموته سو سبات غزي ياسين ياسين تلاله يعني باغر يموتنا مردو كهونه دوم اند غزي بقاي بقاول بلوا ياسين والقران الحكيم يلالو እሺ እና ከዛ ከያሲን በኋላ አንድ ነገር የሚባላል ቀጣ ተባረክ ይመጣል ተባረክ ይቀሩና ከዛ በኋላ አንድ ነገር የሚባላል ከዛ ቁል والله احد ቁል اعوذ برب الفلق ቁል اعوذ برب الناس ከዛ ሰላት على النبي የሚባላል ከዛ اهدينا لهم يعني እጅ ወደ ላይ ያደረክ ከዛ يعني ወደ ታች ይሄ ሁሉ ፋብሪኬትድ ሆነ ማድሜድ ሆነ ነገር ሰው የሰራው ነገር ከየት መጣ ብለን እንጠይቅ ነቢያችን አደረጉት ለአዘዙት ለሰሃባ አደረጉት ለእሺ ነቢያችን ሞቱ احب الناس للنبي صلى الله عليه وسلم من ابو بكر وعمر وعثمان وعلي والصحابه ادرجو لا ادرجو طيب نبياتين موتوا ابو بكر موت الصحابه ادرجو يفلقون طياق بتطيق ادرجو عززو يمبال نجر اتاغنيم طيب كيتا متى نو ينو تلقو طياق انغدي كيتا متى نو خلاص اني بزرزر فاطمين يمبالو نبروا الناسو جمروت منام بيه بتاريخ سال غبا مدام نبياتين ادرجو الا عززوثم እንደውም علماءቹ ምን አሉ ታቃላችሁ ያሲን በመቅራታቸው ሰዎች كأنهم يتهمون النبي صلى الله عليه وسلم سبحان الله العظيم نبياችን እኮ የተላኩበት ነገር አሟልቶ ወደኛ አላደረሱም እንዴት አግድሎ ነው ያደረሱት ምንድነው ያሲን አልቀሩም እኛ ነው ገፍተን እንት የሞላ ነው እንጂ ያሲን ተባረከም ባለው አልቀሩም ተብሎ هذا اتهام للنبي صلى الله عليه وسلم بل ጨምርላችሁ ሌላ يقول بعد العلماء بل هذا طعن في ذات الله سبحانه وتعالى ليش الله سبحانه وتعالى من قال اليوم اكملت لكم دينكم واتممت عليكم نعمتي ورضيت لكم الاسلام دينا يناسين يا ياسين سوت متنا لا يا ربي لم تتم الدين نحن اللي تممناه ليش ياسين متان يا اخوانا يا سبدل نغرو بمانينياوم نغركو بتمطا بتيت عند تقبايت يلهو كونو اني لاسقاچو عند غزي ياسقاچو ياسقاچوت نغر እንንጃ ተዛለኝ አሁን ከስንት ወሮ የነገርኳችሁ በጅዳ ከተማ የተከሰተ የተገኘ ነገር ልንገራችሁ ነግራችሁ ነበር ላኪን ያልሰሙት ይስሙስቲ ሁለት ሰዎች ተከራከሩ ያሲን ይቀራል አይቀራም ያሲን ይቀራ አይቀራም ማስረጃ አምጥ እንደዚህ ብሎ ሲከራከሩ በቃ ያው ያሲን አይቀራም የሚለው ማሻአላህ هو من اهل السنه والجماعه ደከመው በቃ አልሰማም አለ ሰውየው ከዛ ሆላ ብጨርሻ ምናለው እሺ ያሲን ይቀራል ብላችሁ እስቲ دعونا نستسلم في هذا ياسين يقرال نبل ተባረክ ምን አመጣው አለ እጁን ገትሮ ምን አለ አረ አብረው እኮ ነው የሚሄዱ ሁለቱም አለ ባለ ይሄን ማስረጃው እንግዲህ ያን ጓደኛሞች ናቸው ያሲን ቆለ ተባረከ ሄድም እኮ ከየት መጣ ተባረከስ طيب በመጨረሻ ለሼክ ከመስጠቴ በፊት እንትኑ ማይኩ አንድ ነገር ልንገራችሁ እነዚህ ያሲን የሚሉ ሰዎች በሙሉ ማስረጃችሁ ምንድነው ሞተው ሬሳው ተሸክሞ ወደ ቀብር ይሄዱ አሉ ሚአት ለሽስሙ ወፎች እኮ ናቸው ሰማዩን ጭፍን አደረጉት አሉ የጅናዛው የተከተሉ ወፎች ነበሩ በጣም በጣም ትልቅ ነበሩ من اهل السنه والجماعه من السلف الصالح السفيان الثوري بكعبة هنا تتقطو دعاء رق نبرالو اللهم أمتنا على الإسلام اللهم أمتنا على الإسلام لال فسمع صوتا من الملائكة يقول يا سفيان بل قل أمتنا على السنة أمتني على السنة نعم ما يكون لشيخ سيد أحجو الله إن شاء الله الشيء انقدي شيخو تبالو نقري بك آلوين አሁን እንግዲህ ቶሎ ቶሎ ብላችሁ እስቲ በአንድ 15 ደቂቃ ጥያቄዎችን ጨርስ ማይክ ፍሪ አጭ በቀደሙ ጥያቄ ላይ ነው ለማያዝ ቀደም ወከርኩ በመሃል አልቻልኩም እየተንፈኩ ነበር እየወረድኩም ነበር አላኩል ያን ሻሩ ጥያቄው ሊደና ጥያቄው ምን ነበር ቀደም እንዳልኩት ያው የዚህ ወንድማችን እኔ እዚህ ነኝ የምኖረው ልጆችም አሉኝ አግብቼ ልጆችም ወልጃለሁና እኔም ወንኩ ልጆችንና ባለቤቴን ይዤ በመሄድበት ሰዓት ወደ ኢትዮጵያ ወደ ትውልድ ሀገሬ ማለት ነው ሲሄድ ቀደም ደጠየቁት ነው ያው ቀስ ማረጋት ትችል ነው በተማርኩት መሰረት ብየው ነበር ወላኪን እሱ ምን አለ ሌላው መረጃ ለምሳሌ ነብያችን ሰለላሁ ዐለይሂ ወሰለም ከመዲና ወደ መካ ሲሄዱ ቀስራ አደረጉም ወይ ያው እሱ እንደ አንድ ለመረጃ ማለት ነው ይሄን አቀርባለሁ እና ከዛ አንፃር እንዴት ነው እኔ አሁን ለምሳሌ ከዚህ ወደ ኢትዮጵያ ሲሄድ ወደ አዲስ አበባ ትውልድ አዲስ አበባ ነው አዲስ አበባ ሲሄድ ቀስም አላደርገው ለምንድን ነው አሊ ጥያቄ ልጅ ነው አይደል ሄሎ ኦኬ ነብዩ ሰለላሁ ዐለይሂ ወሰለም አሁን ሱ አባባሉ ከመዲና ወደ መካ ሲሄዱ ቀስር አድርገዋል ወይ ይሄ ጥያቄ ጠይቋል ኢንሻአላህ ማይክ ለፍቶ ለካለ ሰላሙ አለይኩም ወራህመቱላሂ ወበረካቱ نعم عشان اهون سلا قصر انه يتبالوا አይደለም ወንድሞችና አውቶች እኔ ያልኩት ምንድነው በመጀመሪያ ደረጃ ካንደ ሀገር ወደ አንገር ስትሄድ ሙሳፈር ነው የምትባለው قصر ታደርጋለ በመንገድ ከሆነ ጀመዕ ታደርጋለ ብያለሁ هذا متفق عليه ما فيه اي غبار لكن እኔ ያልኩት ምንድነው አንዳንድ ዑለማዎቹ ካንደ ሀገር ወደ ተወለድክበት ሀገርና ኦሪጅናል ሆነው ሀገርህ ስትሄድ እዚህ ልክ እንደ ሀገርህ ስለሚታሰበው ሙቂም ነው የምትሆነው ሙሳፈር አትባልም ያሉ አሉ አንዳንድ ዑለማዎች አሉ ነው ያልኩ እንጂ ልክ እንደ ህግ ድርቅ ያለ ውሰዱት አላልኩም ስለዚህ አንተ خلاص ሄድና ቀስር ስገድ ከፈለክ ቀስር ስገድ ወይም ሙቲም ሁን ሁለተኛ ደግሞ አንነገር ደግሞ አትርሱ አንድ ወንድ የሄደበት ቦታ ቢሆን ጀማዓ የሚሰግድ ከሆነ ሙቲም ያኒ እትማም ነው የሚያረጋው እንጂ ቀስር አይሰግድም على كل حال ይህ خلاف بين العلماء ሁለተኛው ማለት ነው لكن ከማንኛውም አገር ወደ ማንኛውም አገር ከሄድክ ግን ቀስር ታደርጋለህ ይህን اجماع العلماء ነው የሁለተኛው ግን خلاف بين العلماء ቢየነው የተከስኩትና በሌላ ደግሞ እስታየት ስንሰጥ والله سبحانه وتعالى ورسوله بريئان لكن اني استايت ستت ምንድነው ምለው ነቢያችን ሰለላም ከእንትኑ ከመካ ወጥቶ ወደ መዲና ሲሄዱ ኦሪጅናል አገራቸው አሁን መዲና ነው የሆነው አሁን ወደ እንትኑ ወደ መካ ሲመጡ አሁን እንደንግዳ ነው የመጡ ልብ በሉ ወንድሞች እንደንግዳ መጥቶ ከፍተው ነጻ አውጥተው ወደ አገራቸው ተመለሱ ማለት ነው الناس يمطوا نعم قصر يادرغو نبر جمع يادرغو نبر بمنجدو سلازي ايه نجر انجلي علماءچو اطرتو خلاف سلالو بخلافو ان كراكر ما هون جن نبياچن نعم كمدينه ود مكه سيهدو قصرنا جمع يادرغو نبر ايه نجر اونت نو چمرلت يا شيخ አንደበት ይወጣ ያነበብኩኝ ስለነበረ እናንተንም እየሰማሁኝ እሱን አብረን ካፈል ብዬ ነው። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንደበት ለሚዋደዱ ብቻኛ መፍትሄው ጋብቻ ነው። ምድር ጸጋ ናት፣ ከጸጋዎች ሁሉ በላጩ ጥሩ ስነ ምግባር ያላት ሴት ናት። ወጣቶች ሆይ አግቡ፣ እነሆ አይናችሁ ከመዟዟር ይቆጠባል፣ ብልትም ከዝሙት ይታቀባል። ማግባትን ካልቻላችሁ ጾሙ፣ ጾም ይጠብቃልና። አራቱ የነቢያት ፈለግ ናቸው፤ ጋብቻ፣ መፋቂያ፣ ሽቶና ሂና። ሶስት ነገሮች ረዣዥም ናቸው፤ የጉዳተኛ ሌሊቶች፣ የጭንቀት ቀናት፣ ከችግር መላቀቂያ ጊዜን መጠባበቅ። ሶስት ነገር አጫጭሮች ናቸው፤ ባዶ ሙጉት፣ የላም ድምፅና የጀሃነም ጎዳና። ሶስት ነገሮች ከፍ ያሉ ቢሆንም ወራዶች ናቸው፤ ባዶ ቀንዘል፣ ልኩን የማያውቅ መሀይም፣ የኩራተኛ ጭንቅላት። ሶስት ነገሮች ዝቅተኛ ቢሆንም ከፍ ያሉ ናቸው፤ ወራጅ ውሃ፣ ክብር ድሃ፣ ከነገሮች ሁሉ ማራኪ። ሶስት ነገሮች ማራኪ ናቸው፤ ጥሩ ስነ ምግባር፣ ርህራህና መተናነስ። ሶስት ነገሮች የሩቅን ያቀርባሉ፤ ተጠባባቂ ነገር፣ ውዴታ፣ የዓላማ አንድነት። አራት ነገሮች ካለፉ አይመለሱም፤ ከምላስ የወጣ ቃል፣ ከወስፍንጥር የተወረወረ ቀስት፣ ያለፈ ጊዜና ነጻነት፣ ጤንነት በተቻለ መጠን። ይሄ መጨረሻው ነው። አምስት በአምስት ከአንዳንድ ጠቢቢያን አንደበት ሰባት ነገሮች ያሉት ሰባት ነገሮች አይጠፉትም። አክባሪ የሆነ ሹም ልቀት አይከብደውም። ቀጠሮ የሚያከብር ሰው ሰላምታ አይጠፋውም። እውነተኛ ከሆነ ተቀባይነትን አያጣም። አመስጋኝ ከሆነ ተጨማሪ ነገር አያጣውም። የሚተናነስ ከሆነ ክብርም አያጣውም። እንግዲህ ጀዛኩሙላሁ ኸይር ኡስታዝ አቡ መሐመድ 92 እንግዲህ ዱአ አርግና ኡስታዞችን ሸኝልኝ። እናንተም እንግዲህ በአበባ እንድትሸኟቸው እማጸናቸዋለሁ። ጀዛኩሙላሁ ኸይር ማይክ ፈሬ